بحر المسجور كان كان تكتات لو بني ألقوا بحر بيجي نقراتشو هلو كاما سيقرب هتوج أهون من نايو بحر أسات ندبت سابقا أراس براسو لكن دنداج تكتات لو وهالبت بوتا هلو درقو يميك أربت اللتنا مالتنا سلازي تكتات لو بني ألقوا يبهر وها مية نقراتشو هلو እንግዲህ አላህ በእነዚህ ከባባድ አምስት ነገሮች ከማለ በኋላ ምን ሊነግረን ነው ሳትሏት ቀው አላህ ግን ምን አለ ኢን አዛ ረብከ ለዋቂዕ ዝግታ ቅጣትኮ ተከሳች ነው ዋኝ ነው አይቀርም ወሬ ብቻ ሆኖ የሚተው አይደለም ይላል አላህ هذا جواب القسم ينجدي اسكاهون يمالب باتشو نقروك ملسنو لمن مالب ابتلو ملسي تفلق الله الله من هذا إن عذاب ربك لواقع يجيته قطعتكو يكستال هوانينو يوين الله لنازل بالكافرين لا محالة قال ابن الجوزي أقسم الله تعالى بهذه الأشياء الخمسة للتنبيه على ما فيها من عظيم من عظيم قدرته على أن عذاب المشركين حق زاري الله ما لهم دون تقال لاتشو لمسالة يا الله انجيت انت هل تقبلوا أكالوك الله جل وعلا ينك أتاتشو مسلاتشو يا الله انجيت انت مسالة توسل هل تقبلوا جمير مالتنو الله قمنا يا لنو عدت التراترو جهنم ما هو ما مكستو أونو أقرا من بدون إن عذاب ربك على الكافرين والمشركين والعساة والظالمين والمجرمين على كلهم لواقع كافر مشرك مجرم ظالم باتك علي كأملاك حق الناس رأت قال إيه تتعرسوا مدرين بما بلاشة رجل يمير ربار ربو أكالوش مكة تاتشو كروت يلوم كتا تكساتشنو ياتشو يمالو قد آم كبار بهنا بوينتنو ሰዎች ዛሬ አላህን በጌትነት ለምን አይቀበሉ ብትሉ እንደሚቀጣቸው የሚያምን ልብ ስለሌላቸው ነው። ስለዚህ ጥርጣሬ ውስጥ ናቸው ወይም ኢንካር ውስጥ ናቸው። ኦኬ ሙሽሪኩም ዛሊሙም ሙጅሪሙም ፋሲቁም ሙናፊቁም ለምንድን ነው ዛሬ በአግባቡ አላህን አምኖ አላህን ተቀብሎ አላህ ባሰመረለት ውስጥ መስመር ላይ ማይጓዘው ስትሉ ምን ስላለው ነው ጥርጣሬ ያለው ውስጡ አልቀጣም የሚል ጀነት አለ ደግሞ ሲባል እንዴት ተብሎ ነው ግን ሞቻ አፈር ሆኜ በስምሽ ከዛ በኋላ ተቀጥቼ ጀነት ስለማያምን አላሁ ጀለ ወዓላ ይገባቸው ዘንድ ምን አለ በአምስት ነገሮች ማለና ኢን عذاب ربك لواقع የጌታ ቅጣት እኮ ተከሳች ነው ይሆናል በፍጹም ጥርጥር የለውም ነው የሚለው ጥርጥር የለው ማለው አለ مزيك تاكدا مزيك تاكدا ما له ما له ما له ما له ما له ما له الو الو يسمال يسمال اوكي مش اش اش شكرا لكم ان عذاب ربك ولا واقع يا جيتها قطعت مكستنا ما هو ما يقرم منه منه زاري قرتانيا وسط اهن الله جهنم الله لو عشاتشو توشتي قطعتشو هال ለሰራችሁት ዝሙት ይቀጣችኋል ለጠጣችሁት መጠጥ ይቀጣችኋል ለበላችሁት የለድ ገንዘብ ትጠየቃላችሁ ትቀጣላችሁ አምላክን አናቀም ብላችሁ መካዳችሁ ትቀጣላችሁ አምላክ ይወልዳል ይወልዳል ስትሉ ይህ ከትክክለኛው አምላክ ባህሪ ጋር ስለሚጋጭ አምላክን አስዋሸት የሌለውን ባህሪ መስጠት ነውና ትቀጣላችሁ ሰው ይህንን የአምላክ ትምህርት አልቀበል ብሎ በጥርጣሬ አይን የሚያይ ከሆነ አላሁ ጀለ ወዓላ ሱረቱ ጡር ላይ በአምስት ነገሮች ምሎ ان عذاب ربك لواقع የጌታ ቅጣት በምንም መልኩ ከመቅረት ከመከሰት ቅሮት የለውም ይከሰታል ይሆናል ስለዚህ ያጠፉ ሰዎች መቀጣት ካለባቸው ተገቢ ቅጣታቸውን ማግኘታቸው አይቀሬ ነው ይላል ስለዚህ እህትና ወንድሞቼ ዛሬ አላህ ምን ሆነ ይነገረሽ ምን ሆነ ይነገረ በቃ አመጽን ከመረጣችሁ ኢማንን እንድኝ ካላችሁ ቁርአንን ማንበብ ቁርአንን ማጥናት ለቁርአን ግዜ መስጠት አይመቸንም ብላችሁ በተቃራኒው ግን ለህገወጥ ተግባሮች ሰፊ ግዜ አግኝታችሁ ህገወጥ ተግባርን በነጻነት ምትሰሩት ምትፈጽሙ ከሆነ ان عذاب ربك لواقع عليك የጌታ ቅጣት አንተ ላይ መከሰቱ አይቀርም የጌታሽ ቅጣት ካልነበርሽበት ወደ መኖር ያመጣሽ አምላክ ስታምጪው ዝናው ቅጣቱ አንቺ ላይ ይፈጸማል ተው ያምላክ ቅጣት ዛሬ ያላችሁበት ሀገርን ህግና ስርዓት ብትጥሱ ትቀጣላችሁ የሰው ልጅ ምድር ላይ ከእንስሳት ለየት ባለ መልኩ ኖሮ እንዲሄድ ከተዘረጉ ብቻኛ የምድር የከውን የዓለም ዩኒቨርሲቲ ፕሮግራሞች ስርዓት የሚባል ነገር ሰው መኪና ለመንዳት የትራንስፖርት ህግና ስርዓትን መጠበቅ አለበት ሰው ላለመግጨት ላለመገልበጥ ላለመጎዳት ሰው ምግብ ተመግቦ በአግባቡ ቆሞ ለመሄድ የምግብ አመጋገብ ስርዓትን መጠበቅ አለበት ዝም ብሎ ምግብ አገኘ ብሎ ቀን ሙሉ ቢበላ ስርዓት ባለመጠበቁ ሊሞት ሁሉ ይችላል አልበላም አንድ ጉርሻ ይበቃኛል ብሎ አንድ ጉርሻ ብቻ በልቶ ሌላውን በራሱ ላይ حرام ያደርግ የምግብ አበላልን ስራ ስለበቀ ግለሰቡ ህይወቱን ያጣል ይቀጣል ማለት ነው ስለዚህ ይህ ሎጂክ እናንተ ብትቀበሉት 100% ማለት ነው ሌላም ፐርሰንት ካለ 200% ብትቀበሉት የሚገባ ሎጂካል አስተሳሰብ ነው ان عذاب ربك لواقع የጌታ ቅጣት ይከሰታል ይሆናል አለ ምን ማለት ነው ቅጣት ካላችሁ ምድር ላይ ላጠፋችሁ ጥፋት እንደምትታሰሩ ሁሉ ላጠፋችሁ ጥፋት እንደምትቀጡ ሁሉ አላህም ጀለ ወዓላ ካልነበራችሁበት አስገኝቶ ፈጥሮ ሲያበቃ አመጽን ጥፋትን ከመረጣችሁ ان عذاب ربك لواقع እውነት ነው ትቀጣላችሁ የጌታ ቅጣት ተከሳችና ሆይና ኢላላሁ ጀለ ወዓላ ስለዚህ እህቶች ወንድሞች ከአላህ ቅጣት ለማምለጥ ብቸኛው መንገድ የአምላክን ህግና ስርዓት መጠበቅ ነው እንዲ ያለ ሰው እኔ የምለው በገዛጅህ አምላክ እንዲቀጣ እድል ሰጥተዋል ማለት ነው አንድ ጓደኛ አለኝ ቢቻል አለኝ والله الله ሲቀጣኝ ደስ ይያለኝ ነው ደጃህንም ምገባው እየሳኩኛል ምን ነው ስለው ዛሬ ነገረኝ ከጀሃነም እሳት እማመልጥበትን ጀነትን ማገኝበትን መስመር በደንብ አስረድቶኛል እንብልዬ አልሰማም አላይም መብላት መጠጣት ይበልጥብኛል ብዬ ህጉን ስጻረር ቢቀጣኝ ምን አጠፋ ምንስ ነው ያሰቀሰ በምን መልኩ አይወቀስም ከተቻለ የእስራኤል ውጤት ነው ብዬ እየሳኩኝ ወደ ጀሃነም መግባት ፈልጋለሁ አለ መሳቅ ይቻላል ሌላ ጉዳይ ነው ግን የዚህ ያህል አምላክ የቅጣት እርምጃ ሲወስድብኝ ለሰከንድ ቅር አይለኝም ያለው በጣም አሳምኖኛል አሁን ዛሬ እናንተ 230 ምናምን ሜምበር አለ በቃ እስካሁን በእያላችሁበት አገር ህግና ስርዓት አለ ለምሳሌ ግብርን የምትከፍሉበት ህግና ስርዓት አለ ቢላሂ አለይኩም ያን ህግ ጣሱ የሚጠብቃችሁ ቅጣት መታሰር በቃልም ሙግቱን ክርክሩን ከያዛችሁት መገረፍ ሲ ከአገር መባረፍ የሚገጥማችሁ ይችላል ወይ ረጅም ጊዜ ብቻ በተለያየ መልኩ ቅጣቱን ታቃጥሙታላችሁ ምን ስላደረጋችሁ ምድርን የዘረጋ አምላክ ነበር በነሱ የአገር ክልሉ ስላላችሁ የነሱን ስርዓት ባለመቀበላችሁ ትቀጣላችሁ አምላክስ ምድርን ዘረጋ ሰማይን ገነባ ምድር እንድታበቅል አዘዛት ሰማይ ዝናብ እንድታወርድና በጣም እርካታ ጥቅሞችን ለሰው ልጅ እንድትሰጥ አዘዛት የሰው ልጆችንም እጅ እግር ፊዚካል ሰጥቶ የሚተነፍሱት አየር ሰጥቶ ኦክሲጅን የሚስቡት የሚተነፍሱት ካርቦን ዳይኦክሳይድ የሚስቡት ጥሩ አየር ኦክሲጅንን ሰጥቶ አይን ሰጥቶ ይሄን ሁሉ ተንከባክቦ ህጉን ስትጥሱ አይቀጣንም ማለት አቅልን ከጥቅም ውጪ እንደማደግ ነው የሚቆጥረው። አምላክ እንደማይቀጣው የሚያስብ ሰው ካለ ወላሂ ፍጹም ሎጂካል አይደለም። ልጆቻችሁ ሲያጠፉባችሁ ለምን ትቀጧቸዋላችሁ? የእናንተ እዛ ሸጠባባ ቤትን ስራ ስለጣሱ አይደል? ለምንድን ነው ሰራተኞቻችሁ የእናንተን ቃል ባለማክበራቸው ስድባችሁ፣ ዱላችሁ፣ ስንት ነው ስቃይ የምታሳዩት? ለምን ያቺ የተሰጠቻችሁ ጥንትዬ ስልጣን አለች፣ የእሷን ስልጣን መብት ስላልጠበቁ። አላህስ ሁሉ ነገር አድርጎልን ተንከባክቦን ምንም ነገር ሳያጎል እንዲህ ስንል ወላሂ መቀጣት ይገባናል፣ ሸክ የለውም። ስለዚህ እነ ዐዛበ ረቢክ አላህ ምሎ የነገረን አትጠራጠሩ፣ ቅጣት አለ፣ የጌታ ቅጣት ይሆናል፣ ይከሰታል። አጠፊዎች መቀጣታቸው አይቀሬ ነው የሚለው አይቀሬ ነው፣ ይቀጣሉ። ይሄን የሚናገረው ይህንን የአላህ ቃል አሁን የሚያስተላልፍላችሁ መሐመድ እንኳን ይቀጣል፣ እምቢ ካለ ወደ ጀሀነም እሳት ይጣላል። ተውት፣ ጀሀነም ዱንያ ላይ ራሱ እኔን ማለት ነው ሰለላሁ ዐለይሂ ወሰለም አትበይ፣ ዱንያ ላይ ራሱ አራት በሉ ሰለላሁ ዐለይሂ ወሰለም ምን ማለታቸው ነው? ዱንያ ላይ ራሱ አላሁ ጀለ ወዓላ ባጠፋነው ጥፋት ይቀጣናል። ምን ሸካል ነው ይሄ? እኮ አቅል ላለው ሰው የሚመጥን ሎጂካል መርህ ነው። እነ ዐዛበ ረቢከ ለዋቂዕ፣ የጌታ ቅጣት ይከሰታል፣ አጠፊዎች ይቀጣሉ ነው የሚለው። ስለዚህ እህት ወንድሞች፣ ከቅጣት ለማትረፍ የምትኖርበትን ሀገር ህግና ስርዓት መጠበቅ ነው። እንደዛም እያደረጋችሁ ነው አይደል? ከተለያዩ ስቃይ መከራዎች ለመትረፍ የምትኖርበትን አካባቢና ባህል ስርዓት መጠበቅ አንድ መንገድ ነው። አላህም ጀለ ወዓላ ምድሬ ላይ ስትኖሩ ይህንን ስርዓት ካልጠበቃችሁ ቅጣት ይከሰታል፣ መቀጣታችሁ አይቀሬ ነው ይላል። ማለሁ አለ፣ ለሱ እኮ የለውም አለ። ምን ምን ዳፊዕ መላሽ፣ ደፍዕ ማለት መገፍተር ማለት ነው። ምን ዳፊዕን፣ የጌታ ቅጣት ሲመጣ ቅጣቱን የሚገፈትርና የሚመልስ አካል በፍጹም የለም። ምን አለ እንዲህ ዛሬ እንግሊዝ ውስጥ ከፍተኛ እስከ ዛሬ ታይቶ የማይታይ የበረዶ ናዳ ነው እየወረደባቸው ያለው አይደል? ይህን ቅጣት ማን ነው የሚመልሰው? አላህ ራሱ ካላነሳው የሰው ልጅ ቅንጣት ታክል አቅም የለውም። ፍርአውንና ሰራዊቱን አስቡት። በቃ ቀይ ባህርን ከፈለ፣ ግቡ አላቸው፣ ቅጣቱ መጣ። መከላከል አቅጦት ፍርአውን ምንድን ያለው? አመንቱ ቢማ አመነት ቢ በኑ እስራኤል እኮ ነው ያለው። የእስራኤል ልጆች ባመኑበት አምላክ አምኛለሁ አለ። አያችሁ ንምሩድ እኔ ጌታ ነኝ ብሎ ሲንጠራራ የነበረው ግለሰብ አንዲት ትንሽ ነች መከራ አሳይታው አላሁ ጀለ ወዓላ በተናገረው ቃል ምድር ላይ የቅጣት ዶፍ ያወረደበት። ስለዚህ እህት ወንድሞቼ በደንብ አጥፉ፣ እሺ፣ ወደኋላ አትበሉ። እኔ ግን የምነግራችሁ ትቀጣላችሁ። ይሄ ዲኑ የቅጣት ሱስ አለበት ማለት አይደለም። በቃ ይሄ ሎጂካል ነው። ዱንያ ላይ አጥፉ። በዛ ጉዳይ ላይ ኃላፊነት ያለባችሁ ሰዎች ይጠይቋችኋል። ለምን እንዳጠፋችሁ ጥፋተኛ ሆናችሁ ስትገኙ በፍርድ ቤት ደረጃ የቅጣት ብይን ይጣልባችኋል። አላህም ጀለ ወዓላ ህግና ስርዓቱን ጣሱ። ያዋጣ ከሆነ ደግሞ አንዳንዴ መሞከር ጥሩ ነው። ሰው አንዳንድ ጊዜ ሲነግሩት አይሰማም። ይህ ብሎ አማራ ጨው ለራስህ ስትል ጣፍጥ፣ እምቢ ካልክ ድንጋይ ነው ብለው ይጥልሃል አለ። እናንተ ወንድሞችና እህቶችን ለራሳችሁ ስትሉ ከጀሀነም ቅጣት ለማትረፍ ስሩ፣ እምቢ ካላችሁ ግን ድንጋይ ነው ብለው ይጥልሃል። እንደተባለው አላሁ ጀለ ወዓላ መቀጣጠያ የሰውና የድንጋይ መዓት የሞላባት ጀሀነም ዓለም ውስጥ እናንተን መክተት አይከብዶ፣ መቅጣት ማለት ይኸው ነውና። ስለዚህ ከቅጣት ለማምለጥ ብቸኛው ሶሉሽን ከወንጀል መራቅ፣ መልካም ነገር መስራት፣ ኢማን ላይ መቆም። ይህን ማድረግ ያልቻለ ሰው እኔ አልጠራጠርም፣ አቅሌ ለሰከንድ ያህል ወደኋላ አያስብም፣ ትቀጣለ ይያልኩ ለራሴ ነግሯል። ስለዚህ አላሁ ጀለ ወዓላ ከጀሃነም ቅጣት ነፃ እንዲለን ከሚመጣብን የቅጣት ማአት አላህ እንዲጠብቀን ዱዓችሁ ኃይሌን። የውመ ተሙሩ ሰማ መች ነው ቅጣቱ ካላችሁ አላህ ቀጥሎ መልሳለሁ። አላህ ቀጥሎ ምን አለ? የውመ ተሙሩ ሰማ ሰማይ በሚትንቀሳቀስበት ቀን ነው ቅጣቱ የሚሰጠው። ቅጣቱ የሚወርደው ቅጣቱ የሚወድቀው ቅጣቱ የሚከሰተው የውመ ተሙሩ ሰማ ሰማይ በሚትርገፈገፍበት ቀን ላይ ነው። ሰማይ በሚትንቀሳቀስበት ቀን ላይ ነው። ዛሬ ኩህቶቼ እንደው ደደቦች ሆንን እንጂ ቂያማ እንደሚቆም ምዕራቡ ዓለም ዛሬ በጥናት ደረጃ አረጋግጦ ነግሮናል። ዓለም እንደምትጠፋ ዛሬ ሳይንስ ደርሶበታል። ሰማይ ከተወሰነ ጊዜ በኋላ ድምጥምጥ እንደምትጠፋ ምድር እንደማትኖር ዓለም ኮምፕሊትሊ እንደምትወገድ ሳይንስ ደርሶበታል። ሳይንስ ደርሶበታል። ቁርአን ግን ቀደም ሲል አስገራሚ በሆነ መልኩ ድሮ ነው ይነገራል። ስለዚህ ቅጣት አለ መቼ ካላችሁ ይሄ ምድር በሚወገድበት ቀን ዓለም ዶጋ አመድ ሆነ ቂያማ የሚቆምበት ዕለት እና አዛብ ረብከ ለዋቂ የጌታ ቅጣት ይከሰታል። በቃ መቀጣት አለበት ሁሉ ይቀጣል። መቀጣ ማን ነው የሚቀጣው ካላችሁ والله تعالى اعلم الله ቁርአን ላይ ዝሙት የሰሩ ሰዎች ይቀጣሉ ብሏል። ከፈለገ አፊላቸዋል ከፈለገ ይቀጣቸዋል። ግን አንድ ማረጋግጥላችሁ ነገር አላህ መሐሪ ነው ይባላል። እርግጥ ان عذابي لشديد ይላል። ቅጣቴ ብርቱ ነው ይላል። ሌላ ቦታ ደግሞ نبئ عبادي يو كدجا ياغزتشيني فرانات بركاتهم نبئ عبادي اني انا الغفور الرحيم وان عذابي هو العذاب الاليم بباروتشي نغراچو اني جيغ ماريهم كوملاكني اندزاو دغمو قطاته يبرتا نو يلال سلازي هت وندموتش الله ماري اندزاو قطاته يبرتان يمي غرماچو نغر جن هت አላህ ይመራል ሲባል አሁን የኛ ህይወት ምን እንደተቀላችሁ ዛሬ ግለሰቡ ያሻል አይደንግጥም ነገም ያሻል አይተብትም በቃ ወንጀል ምን ይሆናል የየእለት ተግባራችን ሆኗል። ጉቦ መስጠት ጉቦ መቀበል የየእለት ተግባራችን ሆኗል። አንደንግጥም አንተብትም እኔ በዚህ መልኩ ምህረት መጠበቅ ስህተት ነው ብዬ ነው ማምለው። እርግጥ ሰው ድንገት ይሳሳታል አላህ ይቅርባ አምላክ ነው። ሲተብት ሰው አጥፍቶ ከጠፋቱ ሲመለስ አላህ ይቅር ይላል። ዛሬ ግን እስላም ውስጥ ቁጭ ብለሽ ቁጭ ብዬ እኔ ማለት ነው በየቀኑ አጠፋለሁ ባጠፋው ጥፋት ቅር አይለኝም ነገም ደግመዋለሁ ምን ማለት ነው? ይሄ አማራ ሲተርት ምን ይላል? ባለቤቱን ካልናቁ አጥሩን አይነቀንቁም ይላሉ። አላህን ያልናቀ ሰው በየቀኑ ወንጀል መስራት ሙስሊም ሆኖ አይችልም ሙእሚን ሆኖ አይችልም። ስለዚህ በየቀኑ የተለያየ አይነት ወንጀል እምናተራምስ ሰዎች ችግራችን ወንጀል አይደለም። ወንጀልን አትስሩ የሚለውን አምላክ የሚንቅ ልብ ነው ያለን። ይሄ ልብ ደግሞ ይቅርታ አይገባውም። ይቅርታ የሚገባው መቼ ነው? ይሄ ልብ ማደስ ይቻል ብቻ ነው። ወንጀል ሰርቶ የሚጸጸት ልብ ስትፈጥሩ መልካም ነገር መስራት አቅቶት ባለ መስራቱ ቅር የሚለው ልብ ስትፈጥሩ ብቻ ነው አላህ ነብ ዒባዲ አንኒ አና አልገፉሩ الرحيم وان عذابي هو العذاب الالم ቅጣቴ እጅግ የበረታና ሰቅጣጭ ነው የሚለው። እናንተ አላህ ጀሃነም ልኩ ምን ብሎ እንደገለጸ ታውቃላችሁ? ቆዳችን ተቀጠለ ግን አንድ كلما نبجت جلودهم بدت قدان تلاچونا يا انديقاتلنا ادرغال ليال يي ما معنات مسلاچو سقايو لسكن دا يقرطم ليال በዚህ አይነት ቅጣት ምትመርጡት መስላላችሁ? አንዳንድ ጊዜ ፌዙ ቀልዱ። እኔ የምር ሙስሊም መሆን ማለት እኔ አሁን ይቅርታ አድርጉልኝና እንትን ነው ያለው ይያው ከወንጀል ለመራቅ መልካም ነገርን ከልብ ለማፍቀር ጀነት ለመግባት ሐሳቡ ነው ያለው። ኦኬ። ግን ይሄ ሐሳብ የሌላቸው ሰዎች በየዕለቱ ይገጥማቸዋል። ለጀሃነም ግድ የለው፣ ለጀነት ግድ የለው፣ ወንጀል ሰርቶ ቀርማ አይለው፣ መልካም ሰርቶ ከፈለገ ይቀበረኛል ካልፈለገ ይቱ እኔ ደስ ብሎ ሰጥቻለ ያለ የሚፈላሰፍ ሺ ያለ። ያዋጣችሁ ግን ከሆነ ዝለቁበት። እኔ ወንጀል አትስሩ ብዬ ራሱ አለምንም፣ በተለይ ሙስሊምም አለምንም። ለምንም አለምነው? በቃ ግልጽ ያለ አማራጭ ሰጥቷል። ወንጀል ወደም ጠርጋችሁ ስሩ። አላሁ ጀለ ወዓላ ኢን ዐዛቢ ሁወል ዐዛቡል አሊም ብሏል። ቅጣቴ የማያዳግም መረር ያለ ቅጣት ነው ያለው። ስለዚህ ከወንጀል ዓለም ትረፉ፣ ሰላም ታገኛላችሁ፣ ከጀሃነም ቅጣት ትተርፋላችሁ ነው የሚለው ቁርአን ነው። የውመ ተሙር ሰማ፣ መቼ ነው የምንቀጣው? ምክንያቱም እዛ ጋር ብሎ ነበረ ኢነ ዐዛቢ ሁወል ዐዛቡል አሊም ኢነ ዐዛበ ረቢከ ለዋቂዕ ብሎ ነበር። የጌታ ቅጣት ይከሰታል ይሆናል ብሎ ነበር። መቼ ነው ስትሉ የውመ ተሙር ሰማ፣ ሰማይ የምትነቃነቅበት ቀን ላይ ነዋ። መውረም መንቀሳቀስን ማለት ነው። ሰማይ መንቀሳቀስን በምትንቀሳቀስበት ምንድነው መንቀጥቀጠው የምትንቀጠቀጥበት እለት ላይ ቅጣቱ ይከሰታል፣ አጠፊዎች ሁሉ ዋጋቸውን ያገኛሉ ነው የሚለው። ዛሬ እኮ የአንድ አገር መንግስት በአጋጣሚ የተሾመ ማለት ነው እንደኔና እንዳንተ የሚበላ የሚጠጣ ጠጥቶ በልቶ በስተመጨረሻ በሴራሚክ የሚሰራ በሸክላ የሚሰራ ሽንት ቤት ገብቶ የበላውንና የጠጣውን ቢስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቅጣት መኖሩ ፍትህ አሁን ዱንያ ላይ ፍትህ ጀስቲስ እንፈልጋለን፣ ፍትህ ያስፈልጋል፣ እኩል መብት ምና ይሁሉ ትግል ለምንድን ነው? ፍትህ ለምንድን ነው ምድር ላይ የምትፈልጉት? ለምንድን ነው የምትፈልጉት? አቅላችሁ ሰው የገደለ መቀጣት አለበት፣ የሰረቀ የሰው ንብረት የዘረፈ መቀጣት አለበት፣ ሴትን ያላጋብ የደፈረ መቀጣት አለበት፣ ህፃናት የደፈረ መቀጣት አለበት አይደል? የመንግስትን ህግ የጣሰ የሀገርን ስርዓት ያበላሸ መቀጣት አለበት። ለምን መቀጣት አለበት እንትሉት ነገረኛለ። በቃ ይህ አእምሯችን ያጠፋ ሰው እንደሚቀጣ ገና ከልጅነት ጀምሮ ነው ተምረን ያደግ ነው። የአላህ ህግ ላይ ስትመጡ ትቀጣላችሁ ስትባሉ አለርድ ካላችሁ ችግር ነው። ይሄ እንደውም የኩፍር ጣራው ነው። አላህን ተቀብላችሁ ቅጣት አለ ስትባሉ የሆነ ውስጣቸው እጭ ቅጣት ምናምና ለእናንተ ሲሉ ቅጣችሁ አይደል? ወለው አሁን መረብ የሆነ ሰው ቢያስከፋት በማኩረፍ ትቀጠዋለች። ፍላጎታችን እሱ ቢሰድበው ምንድን ያደርገው? ዝም በማለት ይቀጠዋል። ዝምታ ራሱ ቅጣት ምንበት ጊዜ። ስለዚህ ቅጣት ሎጂካል ነገር ነው። እነ ዐዛበ ረቢከ ለዋቂዕ ትቀጣላችሁ። እኔ እማልደብቃችሁ ትቀጣላችሁ። ቅጣቱ ደግሞ አላሁ ጀለ ወዓላ እነ ዐዛቢ ሁወል ዐዛቡል አሊም ያለ ቅጣቴ በጣም አሳማሚ ነው። ኩለማ ነብጀት ጅኑድሁም በደልናሁም ጅኑደን ገይረሃ ሊየዙቁ ዐዛብ እኮ የሚለው ጀሃነም ዓለም ውስጥ ከተናቸው ቆዳቸው ተቃጥሎ ባለቀ ጊዜ ድጋሚ የተቃጠለውን ቆዳ የሚያስወግድና አዲስ ቆዳ ሰጥተን ነው እንዲቀጡ ምናደርገው ይላል። ይህ መጽሐፍ ቅዱስም አጥፊዎች እንደሚቀጡ ያስተምራል። ቁርአንም ምድር ላይ ያሉ ህጎች ሁሉ አጥፊዎች ይቀጣሉ ነው። እኔም አበክሬ ነግራችኋለሁ፣ ስለሰራችሁት ወንጀል ትቀጣላችሁ። አላህ ይቅር ካላላችሁ፣ አላህ ደግሞ ይቅር እንዲላችሁ ወንጀልን ከበድ አድርጋችሁ ወንጀል ሲሰሩ ቢያንስ አላህን ለመደንገጥ ሞክሩ። አላህን እየናቃችሁ ወንጀል እየሰራችሁ ኢነላሀ ገፉሩ ረሂም ብትሉ ገይኗ ወደ ገን የምትቀየረ። ስለዚህ አደጋ አለው። ፌዙን ተውና ከቅጣት ደግሞ ቅጣቱ እስር ቤት ገብቶ ጨለማ ቤት ውስጥ መዘጋት አይደለም፣ ጀሃነም ዓለም ነው። እሳት ዓለም ውስጥ ነው የምትጣሉ። መጠጡ ግስሊን ነው፣ ይበላው በሪዕ ነው። ሾካማ ዛፍ ራበኝ ስትሉ የሚሰጣችሁ አልወርድ ብሎ ውስጥ አንጀታችሁ የሚበጣጥስ በዛ ላይ ትኩስ ውሃ ነው የሚሰጣችሁ። ስቃዩ ከባድ ነው፣ ስቃዩ ከባድ ነው። اللهم إنا نعوذ بك من النار قتاهوي كذي السقاق جهنم سات باكهن طبق زاري يانتن قال من النار لما استمر لانت سيبال يمسلنيال اونتون انت وقو تسباسبنال قران بلصن تكمطنالنا كذي السقاق جهنم سات نصا اندتلن لمنهالن قتاهوي اللهم إنا نسألك الجنة ونعوذ بك من النار يا رب الله يطبقاتك الذي متودوت قلاء متودوات ليج متودوات ميست بال جهنم على مستقبتو سكاتلو سالواتو بيتي أسازنا له سلذي كزي السكاك جهنم سات نسعي بلا نهيتوك جين نسعي بلا دعا وكا منم باريو اللو إليك جهنم سات يا رب طبق انسلو من اندم يطبق بين تاكلاچو كجهنم سات يميا رق سرا مسرات عندي كجهنم سات مراق فلقالو باند بيت يناغرالو انيش دينجين تغواره كله رجهنم سات ايه اسكيد طواط ولدونو سرقوتونو وشتونو شادبال بقولالو ماتا دغمو يشانا مغرب دربي سجدتشي الله يوجل يمارك اسكيد اندزي عليك ايه قلبي فوجو چاوتو بنانتا عامر ምክንያቱም እናንተ የልጆች አባት የልጆች እናት እድሜያችሁ ገፋ ያለ አቅማዳም የላቅማዳም መላቅም ሕዋን የሚባለው የእድሜ እርከን ተሻግራችሁ ማሰብ የጀመራችሁ ሰዎች ናቸው። ስለዚህ ይህ ቀልዱን ፌዙን መተው ግድ ነው። ካልተዋችሁ ግን ግድ የለም። አላህ ለሚያፌዙትም መድኃኒት አለው፣ ከምር ዲኑ ለሚካድሙትም መድኃኒት አለው። ከወሬ ይልቅ ለተግባር ቅድሚያ የሚሰጡት ዋጋቸውን ይከፍላቸዋል። ይሄ ሁሉ መች ነው የሚሆነው? የውመ ተሙር ሰማኡ በውራ፣ ሰማይ መንቀጥቀጥን መንቀሳቀስን በምትንቀሳቀስበት እለት ነው ይላል። ሰማይ ዛሬ ያልተንቀሳቀሰች ወይ ትንቀሳቀሳለች ካላችሁ ቅያማ ቀን ከባድ እለት ነው። ዛሬ እኔ ቁጭ ብዬ ሳስተምራችሁ ሰውነቴን በጨርቃ ጨርቅ ሸፍኝ ነው የተቀመጥኩት። እናንተም ቀሚሱን፣ ሻርፑን፣ ጋቢውን፣ ኮቦርቱን፣ ኮቱን፣ ሱሪ ለብሳችሁ የተቀመጣችሁ አርዱል ማሕሸር ላይ ግን እለቱ የቂያማ ቆመ የሚባልበት እለት መራራ ቀን ነው። በዛ እለት የሰው ልጅ በድንጋጤ ይዋጣል። ተራሮች እለቱ ከባድ ስለ ከባድ እለት ስለሆነ ሰማይ ትነቃነቃለች። ስለምትነቃነቅ ሰማይ መንቀሳቀስን በምትንቀሳቀስበት መራራ ቀን ላይ እነ عذاب ربك لواقع የጌታ ቅጣት እውን ይሆናል። ትቀጣላችሁ፣ እንቀጣለን። ከቅጣቱ ለማምለጥ ያለው ብቸኛ እኔ አንድ ነገር ልንገራችሁ። والله الذي لا اله غيره تامنون ያላችሁ አሁን እየተሰጣችሁ እድሜ ምርጥ ቻንስ ነው። እኔ ልንገራችሁ እስከ ዛሬ ባለመሞቴ አላህን በጣም አመሰግናለሁ። ካሁን በኋላ ለመተበት ወደ አላህ ለመጠጋት ወንጀልን ለመራቅ ለመወሰን ህይወት ለኔ የመጨረሻ ምርጥ እድል ነች። እንዳታመልጣችሁ፣ እንዳላገጣችሁ ከሞታችሁ አትጠራጠሩ። እኔም አልሸውዳችሁም። ቅጣት አለ። ወተሲሩ ጅባል ተራሮችን በሚሄዱበት ቀን ነው ቅጣቱ ያለው። ሰይረን መሄድን ተራሮች ከያሉበት ቦታ እየተነሱ ልክ እንደ ሲረዱም ልክ እንደ ብናይ ብን ብን ብን ብን እያሉ እለቱ ከባድ ነው። ተራራ እንኳን ቦታው ላይ ረግቶ እንዲቀመጥ የሚፈቅድ እለት አይደለም። ሁሉ ነገር ላይ ተጽዕኖ የሚፈጥር መራራ ቀን ነው። በዚህ መራራ ቀን ላይ ሰማያት ይንቀሳቀሳሉ፣ ራስ በራሳቸው ይማታሉ፣ ተራሮችም ከያሉበት ቦታ ተወግደው ወተሲሩ ጅባል ተራሮችም ይሄዳሉ፣ ሰይረን መሄድን ይሄዳሉ። ፈወይሉን ወየውለት يومئذ يزان لزي للمكذبين لما استباب بلو سووش تراوش بميري بات إلت سماء ومتن كسب كسب لمتن كسب كسب بات يكي عما كان لا قرآن يستباب بلو ودزي مدري عمد تاتشون عملاك أنا وكهم زور بل يميلو أكالوش ويو الله تشوار اهتوش وندموش الحمد لله بلو الله انكلب بمسكنات ይሄን አምላክ ካንደት በላይ ይሁን እንደሚላስ ላይ ጌታን ህብላሽ ተቀበላችሁታል ነብዩን ነብይናቸው ነው ተቀበላችኋል ቂያማ አለ ስትባሉ አዎ ተቀበለናል ብላችኋል ይሄ በቃል ደረጃ ዓለም አስተባብላችሁ ነው ሰው ይሄ አንድ ስቴፕ ነው ከዚህ ግን ሻገር ብላችሁ ምን ወታችሁን ከጀሃነም ለማምለጥ መስራት አለባችሁ ይሄን ሰሞን ከአንድ ከሶስት የወጣት ባለሀብቶች ጋር ቁጭ ብለን አንዱ ጎማ ይነግዳል አንዱ ጨርቃ ጨርቅ ይነግዳል አንዱ ነገር ያው ኦጥሮጥ ይላልና እናንተ ለመብላት ለመጠጣት የዚህን ያህል ለፍተን ውጤቱ ሽንት ቤት ሄዶ ማራገፍ ነው ወይ የሆነ ጨርቅ ላይ ሰውነት ለማስቀመጥ ነው ምን ማለታችሁ ነው ጀሃነም ፊት ለፊት እያለ ጠዋት ሱከፍታችሁ ማታ ቤት ናችሁ ለዲን ምን ሰራችሁ ከጃን ምሳት ለማምለጥ ምን አደረጋችሁ ብትባሉ አሳፍርም ወላሂ ደነገጡ ወይት እኮ ነው እንሮጣለን እንሮጣለን አንድ ማመን አለ እሄሩ ጫችን አለ ሳይንስ ራሱ በደረሰበት መሰረት አለ 50 አመት ላይ ስታክ እናደርጋለን አለ ከዛ በኋላ ራሱ ለዱንያ ለገንዘብ የሚለፉ ሰዎች አቅላቸው ደክማል ጉልበታቸው ደክማል ፍስፍስ ይላሉ አለ ከ60 አመት በኋላ አታችሁ ቆና አለ ዲን ላይ የሚታገሉ ለመማር ለማስተማር ሙእሚን ለመሆን የሚታገሉ ሰዎች እድሜያቸው ሰማንያ ሆኖ እንደወጣት በዛ በዲን ላይ ሲያስተምሩ ሲማሩ ሲታገሉ ይታያሉ ወላሂ የሚገርማችሁ ነገር እኔ ማለት ነው እኔ ጓደኛ የተባለ ነጋዴ በሉት ሙር በሉት እኔ ጋር ቀርቦ ማለት ነው በኔ እንትን ማለት ነው እንደዚህ ተጨኘው ባዶ ተማሪን ከሆነ የትምህርቱ ውጤት መጨረሻ ምን እንደሆነ በደንብ ሳውራ ባዶነት ነው የሚሰማው ይደነግጣሉ ግን ወዲያው ከኔ ሲለዩ እዛ ውስጥ ናቸው ወደዚያ አይመጡ ነጋዴው ልክ እንደዚሁ እናንተም አሁን አገር ለቃችሁ ወጣችሁ ለምን ወላሂ ለመብላት ለመጠጣት ሌላ ምንም ጎደላችሁ ዲን ለመካደም አትልኝም ምናልባት አሁን ሀዲስ ከሰማችሁ በኋላ 1 ሚሊዮን ብር ካላችሁ እየተጨናነቃችሁ 1 ሺህ ብር ታወጣላችሁ አይደል እየተጨናነቃችሁ በቃ ወይኔ አሁን ይጎሉ ይሳረኩም ታድርጉት 1 ሺህ ብር ለዲን ለማውጣት ምንድነው ቢያሬ ደሎ ደግፉት ባላላችሁ አላልፈው አልፎን ያስማው ለሱ ለማውጣት አቤት ቃር ለምን ጎላችሁ ካገር ወጣችሁት ብር ለመሰብሰብ ነው ካገር ወጣችሁት ለመብላት ለመጠጣት ነው ካገር ወጣችሁት ጥሩ ጫማ ለመልበስ ነው የተሻለ ጎል የላችሁም ስለዚህ አውጡ ስትባሉ ወላሂ የሚጠይቃችሁን ሰውዬ ቃሉ ላለመስማት ፓልቶካችን ስዊች ዳውን ልምታደርጉት ይሄ ደግሞ ከጀሃነም ቅጣት አያተርፍ ስለዚህ ከምግብ ከመጠጥ ከመልበስ መኪና ከመንዳት የዘለለ ጎል ከሌላችሁ አም ሶሪ ከልብ ባዝናለው ጀሃነም እጣፋንታችን ትሆናለች ጀሃነም ከመብላት ከፍ በሉ ከመጠጣት ከፍ በሉ ይሄ እዝር ከላስ ደርሱ ጋራንቲ አለ القران ومن يوقى شح نفسه يالي نغير خالص الله يوفقك ياو قونتون لو منغراش قونتون لك ادله متلم يكون اشي عندتين زق ادرغي استتين ارمال ملمناچو جن قلدون تو يقرتا يقرتا قلدون انتو هويل للمكذبين يزان غزي لم يستبابلو سواج ويولاچو የጀሃነም ቅጣት አለላቸው ነው የሚሉት እንደማናቸው ያረብ ሙከዝ የምትላቸው ሲሉ ራሷ መጣ እናንተ ሊገልጽ እኛ ሊገልጽ ነው ምን አለ መስላችሁ አለዚነሁም እነዚያ አስተባባዮች ናቸው ያልኳችሁ ሰዎች አለ አለዚነ እነዚያ ናቸው አለ ሁም እነሱ في خوض يلعبون በባጥን ውስጥ ደብተው ይጫወታሉ ይንቦጫረቃሉ አለ ለምሳሌ አምላክ የለም በሚል የተሳሳተ አስተሳሰብ ውስጥ ያሉ ሰዎች አሉ። አምላክ የለም ስለሚሉ መጠጣት ነው፣ ከሴት ጋር መተኛት ነው፣ በቃ መስረቅ ነው፣ መዝረፍ ነው፣ ወለዱ በቃ ጭምልቅልቅልቅ ነው ያለው ሀያታቸው። ለምን? ተክዚብ ውስጥ ገብቷል። አላህን መቀበል ከብዷቸዋል። እውነት አልወርድ ብሏቸዋል። ስለዚህ አለዚነ ሁም ፊ ኸውድን የልዓቡን፣ እባጢል ውስጥ ገብተው ሰምጠው፣ ኸውድ ማለት መስመጥ ማለት ነው። እባጢል ውስጥ ሰምጠው የልዓቡን፣ የሚጫወቱና የሚያላግጡ ምስኪኖች ናቸዋል። ቢላሂ ዓለይኩም እኛ በአንደበታችን አናስተባብል እንጂ ከነዛ ሰዎች እንሻላለን። ይጠጣሉ፣ እንጠጣለን። አንዳንድ ጊዜ ትንሽ ወደ ዲኑ ቀረብ ስትሉ መጠጥ ሰው ስለሚያያቸው አጠጥም አውቃለሁ። ግን በእርግጠኝነት የምነግራችሁ ግን ትዋሻላችሁ። እነሱም ይዋሻሉ፣ እናንተም ትዋሻላችሁ። ይቅርታ እነሱም ይዋሻሉ፣ እኛም እንዋሻለን። እነሱም የሰው ስጋ ቅርጥፍ አድርገው ይበላሉ፣ እኛም እንበላለን። ሲገኝ እነሱም የሰው ሀቅ ሙጭልፍ ያደርጋሉ፣ እናንተም ትሞጨልፋላችሁ። በቅርቡ አንዱ ወላሂ ወላሂ ያለ 3 ሚሊዮን ምናምን ብር እኔና ተጓደኞች ብር ይዞ ሄደ። ወላሂ ብሎ ጀምሮ ወላሂ ብሎ ነው የጨረሰው። ስለዚህ በቃ አጋጣሚ ሲገኝ ብር ሙጭልፍ ነው የምታደርጉት። ማሸት ቦታ ላይ ደግሞ ሲሆስ እዛው ነው ሁሉ ነገር እና እንደው ምንም ልዩነት የለንም። ምናልባት አልፎ አልፎ እነሱ ሌላ ሩም ውስጥ ሲገቡ እናንተ ዜሮም ትመጡ ይሆናል አይደል? ትንሽ ሚሻል ማለት ነው። ስለዚህ ቀልዱን ተውት። ካዋጣችሁ ደግሞ ይሄ ጨምላቃ ስብን ይለፋድድብናል በሉና እኔን ታውኝና ጎሄድ። መንገዱ ክፍት ነው ለሁለቱም፣ ራስን ማቅናት ዘዋን ወይ አንዱ መንገድ ይሄ ነው። አይ ሲባል ደግሞ ሌላኛው መንገድ አለ። ምርጫው የኔና የእናንተ ነው። ፍሪ ዊል ምናምን ሁሌ ትከራከራላችሁ። አርሰማችኋለሁ እኮ ቁርአን ማዳመጥ ብዙ ጊዜ አይመቻችሁም፣ ቁርአን ይዞ ማጥናት አይመቻችሁም። የሆነ ነገር ግን ሲባል ፍሪ ዊል ምናምን ነጻነት ምናምን አለ ምናምን ምናምን በጣም በጣም እንትን ነው ማለት። ስለዚህ ምርጫው የኔም የእናንተም ነው። ምርጫችሁን እለል ጀና ካደረጋችሁ መስራት ነው። ኖ ጀነት ገና አልተረጋገጠም። ዱንያ ላይ መደሰት የሚያዋጣው ካላችሁ ደግሞ ይሄም ወላሂ ወላሂ መብታችሁ ነው። እናንተን አሁን በግድ ነብዩ ሰለላሁ ዐለይሂ ወሰለም እንዳለች ታውቃለህ፣ ወማ አንተ ዐለይሂም ቢሙሰይጢር ለስተ ዐለይሂም ቢሙሰይጢር፣ እነሱ ላይ አስገዳጅ አይደለም፣ በቃ አይደለም። ትነግራለህ እንጂ በግድ ሙእሚን እንዲሆኑ በግድ ወንጀል እንዲተዉ በግድ ኸይር ስራ እንዲሰሩ አትችሉም፣ አትችሉም። በልግ ማ ኡንዝለ ኢለይከ ሚን ረብክ፣ ከአምላክህ የተነገረህን ቃል ስበክ ነታል። አላህ የፍቅር አምላክ ነው። አላህ የእዝነት አምላክ ነው። አላህ ይቅር ባይ ጌታ ነው። ግን አበዛ ነው። ሰሃቦቹ አንድ ወንጀል ሰርተው እድሜ ልክ ያስቡታል። አሚር ብኑ ሰዒድ የሚባል ግለሰብ በጃሂልያ ማለት ነው፣ ቀደም ሲል እስላምን ሳይቀበል ከመካ ሙሽሪኮች ጋር ጣዖት እያመለከ በነበረበት ሰዓት ኸባብ ኢብኑል አረት በሕይወት ቆሞ ሲሰቃይና ሲገሉት ወገኖቹ አይቶ ነበር። አሚሩ ሰዒድ ከሰለመ በኋላ ኸባብን ባስታወሰ ቁጥር ሁሉ ራሱን ይስት ነበር። ለምን ሲሉት በዛ ወቅት ባለመርዳቴ እስከ ዛሬ ድረስ ወንጀሉ ይሰማኝ ነበር። አያችሁ፣ ሰው በሌላ ሕይወት ውስጥ ሆኖ የሰራውን ወንጀል ዛሬ ሲያስቡ ራሱን ይስታል። እኔና እናንተ ዛሬ ቁርአኑን ዘግታችሁ ዘግተን ወደ ወንጀል ጥፍ የምንለው ጥፍ፣ ለዛም ኮምፕሌትሊ ትረሱታላችሁ። ይሄ ደግሞ የጀነሰው ባህሪ አይደለም። አላሁ ፈቅም። ያው መሸወድ ስለማልችል ነው አናት አናቱ ላይ ያላችሁበት የምነግራችሁ። አም ሶሪ አለዚነ ሁም፣ እነዚያ እነሱ ናቸው። ፊ ኸውድን፣ በመስመጥ ውስጥ ያሉ የልዕቡን በባጢል ውስጥ በስተት ውስጥ ሰምጠው ሲያበቁ የሚጫወቱና የሚያፌዙ ናቸው ይላል። የሚያፌዙ ናቸው ይላል። አለዚነ ሁም ፊ ዱንያ የኸውዱነ ፊ ልባጢል ጋፊሉነ ሳሁነ ዐማ ዩራዱ ብሂም፣ አይታችኋል። ከእናንተ ምን ይጠበቃል? ቁጭ ብሎ አላህን መተካር። ከእናንተ ምን ይጠበቃል? ካላችሁ ካፒታል ላይ ለድሃ መስጠት። ከእናንተ ምን ይጠበቃል? ሰዎችን ወደ አላህ ዲን መጥራት። ከእናንተ ምን ይጠበቃል? ከመጥፎ ነገር ሰው መከልከል። ከእናንተ ምን ይጠበቃል? መፋቀር፣ መዋደድ፣ ለፍጡራን ማዘን፣ ልቦቻችሁ አዛኝ እንዲሆኑ መስራ፣ አፍቃሪ ልብ ለመገንባት መታገል። ከእናንተ ምን ይጠበቃል? ወላጆቻችሁን ማክበር፣ ለወላጅ ፍቅር ማሳየት፣ ልጆቻችሁን ማዘን፣ ሀቃቸውን መወጣት፣ ሚስትን ማክበር፣ ባልን ማክበር፣ መብትን መጠበቅ፣ የራስንም የሰውንም። ከእናንተ ምን ይጠበቃል? አለመዋሸት። ከእናንተ ምን ይጠበቃል? ጊዜዎቻችሁን በከንቱ አለማሳለፍ። ግን አላህም ብሎ ገለጸው አለዚነ ሁም ፊ ኸውድን ባጢን ውስጥ ሆነው የለዓቡን አለ። ከሚጠበቅባቸው ነገር ርቀው ጫወታና ፌዝ ላይ ናቸው። በተቃራኒ እኛና እናንተ ምንድን እናደርገው? አርሼና ማንቼ ሲጫወቱ 90 ደቂቃ ወይ አክባው ምናምን እያል ቅልጥ ማለት አይደል? በጣም ተመልክተን እኮ እኛ አንደኛ ምናምን ዋንጫ ለመውሰድ ማለት ነው። እሳት ነው ወይ የጀነሰ ወይ ሙእሚኖች ክፌ ከሆነ ቀልድ ነው ማለት ነው እኮ። እኔ ወላሂ ይገርመኛል። ኧረ ትንሽ አመረርካት በሉ። ያው እስከ ዛሬ ስለቀለድን ነው። አለዚነ ሁም ፊ ኸውድን የልዓቡን የውመ የድዑ በሚጠሩበት ቀን። የውም ማለት ቀን። ዩድዓውን ምን የውመ ዩድዓውን በሚጠሩበት ቀን ኢላ ናሪ ጀሃነም ወደ ጀሃነም እሳት ኑግቡ እየተባሉ ተጠርተው የተገፈተሩ ወደ ጀሃነም እሳት እንዲወርዱ በሚደረግበት ቀን ኢላ ናሪ ጀሃነመ ዳዓ ወደ ጀሃነም እሳት መጠራትን ተጠርተው የተገፈተሩ የሚገቡበት ቀን ላይ የሰው ልጆች መራራ ቅጣት ይጠብቃቸዋል። ቃሉ እንዲገባችሁ ቃል በቃል የውመ በቀን ላይ ወይም ቀን ላይ ዩድዓውነ በሚጠሩት ቀን ላይ ኢላ ናር ወደ እሳት ጀሃነም ወደ ጀሃነም እሳት ኑግቡ ተብለው የተገፈተሩ እንዲገቡ ጥሪ በሚቀርብላቸው ቀን ዳአ መጠራትን ማለት ነው። ወደ ጀሃነም እሳት መጠራትን ተጠርተው እየተገፈተሩ አንዳንድ ጊዜ ተጠርታችሁ ማለት ነው እባኮ ወዘሮ እባኮትን ወዘሪት ገሌ አቶ ገሌ ግቡ ተብሎ በክብር ሰው ተጠርቶ ይገባል አይደል? የጀሃነም ሰዎች በክብር ተጠርቶ አይገቡም። ስለዚህ ነው መገፍተር የሚለውን ቃል መጨመረው። የውመ ዩድዑነ ኢላ ናሪ ጀሃነመ ዳአ ወደ ጀሃነም እሳት መጠራትን ተጠርተው እየተገፈተሩ ክብራቸው ተነፍጎ ወደ ጀሃነም እሳት የሚጣሉበት ቀን ላይ ኢነ ዐዛበ ረቢከ ለዋቂዕ የጌታ ቅጣት ይከሰታል። ጀሃነም እሳት ውስጥ ወድቀው ይቀጧታል። ቢላሂ ዐለይኩም አሁን እኔ እቀጣለሁ? እኔ ወደ ጀሃነም እሳት እጣላለሁ? አያናድም? ደግሞ ቁርአን እየተናገርኩ በቁርአን ምስራ እያልኩ ወደ ጀሃነም እሳት ወርዳለሁ ማለት ነው? ወላሂ በዚህ መልኩ እንዳትጂ አትቀልድ መሐመድ። መስመር ውስጥ ገባ ከሆነ ገባ፣ ያለበለዚያ አይቀርልም እያለኝ ነው ቁርአኑ። እኔ እንትን ልለው አይ እኔማ በጣም ጥሩ ሰው ኡስታዝ አይደለም እንደ ልል ለራስ የፈልግና ቁርአኑንና ውስጥ የሳዳመጠው ደግሞ ይህ ራስ ሻትሸሙጂ ምናምን እያለ እንትን ይልኛል። ሀዚህ ይባላሉ የውመ ዩድዑነ ኢላ ናሪ ጀሃነመ ዳአ ወደ ጀሃነም እሳት ተጠርተው የተገፈተሩ ወደ ጀሃነም እሳት የሚገቡበት ጊዜ ምን ይባላሉ? ሀዚህ ናር ይህች እኮ እሳት ነች ይባላሉ። አለቲ ያቺ እሳት ኩንቱም የነበራችሁባት ቢላ ትከዚቡን በእሷ ታስተባብሉ አልነበረም? ታስተባብሏት የነበረችው የጀሃነም እሳት ችትላችሁ በሩ ግቡ እየተባሉ ወደ ጀሃነም እሳት ተገፍተረው ይገባሉ። This is the fire which you used to deny የእንግሊዝኛውን ተፍሲር ቃል በቃል ባልችልም ያው አረብኛ ይገባኛል። ስለዚህ ወደ ጀሃነም እሳት ኑ ተብለው ተጠርተው የተገፈተሩ ወደ ጀሃነም እሳት ሲነዱ ምን ይባላሉ? هذه النار التي كنتم بها تكذبون تستبدل بات ينبرتشو يا جهنم مسات يولاتشو ان انتم عن زهري جهنم الله منا مسلاتشو توسناتشوت ارغتنيا من تچنانكالاتشو تنش طلانچن تنش متل متل ايمان اللهچو هتوچ وندموچ تشبرالاتشو شورني اوكي يتوسناتشو تك نقنقل لمن باند بتوچاچو جهنم يلم انكم باتو وسطاچو ايه نغير كن انديت نو اندو غاغتواچو እውነት ነው ማለት ነው እንደው ያሁን በቃ ሞቼ ምናምን ተነስቼ ወደ ጀሃነም ዘት ለማስተባበል ውስጣችሁ ልብ እንደቆመ ሰዎች አላችሁ የቆመ ልብ ያለው ሰው አለ እና አላህ ምንድነው የሚለው እናንተን የሚያናገረው እኔን የሚያናገረው ያ መሐመድ ዱንያ ላይ ጀሃነም ማለት ስትባል ስታፈይ ስትቀልድ ከጀሃነም ሰዓት ለማምለጥ ሰዎች ሲደክሙ ዳር ቆመ ስታጨበጭ አልነበረም ይሄ የሚያሳየው ጀሃነምን አለመቀበልህ ነው ስለዚህ ይሁን አሁን ወደ ጀሃነም ሰዓት ግባ هذه النار التي كنتم بها تكذبون ዱንያ ላይ አንቀበልም ብላችሁ ስትጠናነቃችሁ የነበረችው የጀሃነም ሰዓት ነችና እነሆ ግባ ግቡ እየተባለ ክብራቸው ተነፍጎ ወደ ጀሃነም ሰዓት እንዲወርድ ይደረጋል ከዛ ምን እንደሚባል ተቀላችሁ አፈሲሁን هذا ይሄ ድግምት ነው እንዴ ወይስ ደግሞ አንቱም ላትብሲሩን እናንተ አታዩም እንዴ ይሄ ዱንያ ላይ ታስተባብሩት የነበረው ጀሃነም ሰዓት ማለት ይሄ ነው እናሳ ይሄ ድግምት ነው ዱንያ ላይ የለም ምናምን አሁን እናንተ ውስጣችሁ ፈትሹትስ ስትፈትሹት ጀሃነም አለ የሚለው እርግጠኛ ሆኑ ልባችሁ አይነግራችሁ አቅላችሁ ኢንፎርሜሽን ስለደረሳችሁ yes yes yes yes ይኖራል yes ትላላችሁ ልባችሁ ግን ቆስቲያችሁ ኩልም ይላችሁ ለምን ከልብ ከተቀበላችሁት ብትቀየሩ ያስገዳችሁ ይችላል ቂያማ ቀን ምን ትባላላችሁ አለ ስትባሉ ወደ ኋላ ስትሉ አልነበረም አፈሲሕሩን ሃዳ ታዳ ይሄ ጀሃነም ይሄ ድግምት ነው መታው ተደግሞባችሁ ነው ወይስ ደግሞ አንቱም ላትብሲሩን እናንተ አታዩም እንዴ ይሄ ጀሃነም ሰዓት በሉ ግቡ እየተባሉ ወደ ጀሃነም ሰዓት እንዲጣሉ ይደረጋል አንድ አያት ልበልና ስለዚህ ስለ ጀሃነም አቆማለሁ እስለውሃ ይሄ ድግምት አይደለም ይሄ ጀሃነም ሰዓት በሉ ግቧ እስለውሃ ግቧት ይባላሉ ፈስብሩ ጀሃነም ሰዓት ውስጥ ከገባችሁ በኋላ ታገሱ አው ወይም ደግሞ ላተስቢሩ አትታገሱ ከፈለጋችሁ ታገሱ ከፈለጋችሁ አትታገሱ ሰዋኡን አለይኩም በእናንተ ላይ እኩል ነው ስለሰበራችሁ ቅጣቱ አይቀርም ስላልሰበራችሁ ነው ስላላችሁም ቅጣቱ አይቀርም መጮህ የነበረባችሁ ዱንያ ላይ ነው ዛሬ ማለት ነው እህትና ወንድሞች ማልቀስ የነበረባችሁ ዱንያ ላይ ነው ዛሬ ነበር እዛ መሸበር የነበረባችሁ ጀሃነም ሰዓት ስትገባችሁ ጥርሳችሁ ንክታችሁ መቀጣት ሳይሆን ምን አለበት አይታችኋል ዛሬ መሸበር አቅቶት ሄዷን ዱን ይገለዋል እስር ቤት እድሜ ልክ ይፈረድበታል ከዛስ ሶብሮ ቁጭ ይላል እድሜ ልክ ተፈርዶበት ምን አለ እስር ቤት ገብቶ ከሚሸብር ነፍስያውን አስታግሷት ለምን ሰው ይገላል ለምን ይገላል እናንተ ራስ ምን አለ ያችን ለት ቢያልፋት አትሉ በጣም ምርጥ መካሪዎች አይደላችሁ እናንተ ምን አለ ያችን ለት ቢሸብር ትላላችሁ እሱ ግን ይችን ለት መሸብር አቅቶት ጀሃነም አለ እስር ቤት ገብቶ እድሜ ልክ የተወሰነበትን የእስር ቅጣት በትዕግስት ይወጣዋል እንደዛው ጀሃነም ሰዎችም አላህም ይላቸዋል እስለውሃ ግቧት ይሄ ጀሃነም ንሳት እስ ፈስብሩ ታገሱ ከፈለጋችሁ አው ላ ተስብሩ ወይም ደግሞ አትታገሱ ሰዋኡን አለይኩም በእናንተ ላይ ጉዳዩ እኩል ነው እነማ ትጅዘው የምትመነዱት እና ማ ኩንቱም ተዕመሉን ተሰሩት የነበረውን ነገር ምንበታቸው አይቀርም ስለዚህ ብትሸብሩ እርግጥ እኮ ነው አንድ ሰው ገሎ ስለገብቶ ስለተቅለሰለሰ ስለሸበረ ቅጣቱ አይቀርለትም ህግ ነው የሚፈርደው ስላልሸበረም ፍርድ ቤት ገብቶ ስለቀወጠው ቅጣቱ አይቀልም ህግ ነው የሚበይ ነው አይደለም ጀሃነም ዓለም ውስጥ የሚገቡ ሰዎች አለቀሱ አላለቀሱ ሰበሩ አልሰበሩ ቅጣቱ እኩል ነው እነማ ትጅዘውነ ማ ኩንቱም ተዕመሉን ጀሃንም ዓለም ውስጥ ገብታችሁ የሚወሰድባችሁ የቅጣት እርምጃ ዱንያ ላይ በቀለዳችኋት ቀልድ ልክ ነው። ዱንያ ላይ በሰራችሁት ወንጀል ልክ ነው። ዱንያ ላይ ባፌዛችሁት ፌዝ ልክ ነው። ዱንያ ላይ ያ ሙሐመድ በሰራኸው ወንጀል ልክ ነው ጀሃነም ሳት ውስጥ ገብተህ የምትቀጣው። ሶሪ አላሁ ጀለ ወዓላ ከዚህ አሰቃቂ ጀሃነም እሳት እናንተንም ነጻ ይበለን። በሰሙት ከሚሰሩት ጀግና የሥራ ሰዎች መካከል ይመድበን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ አቃጠልኝ ወዴ ለማት እስቲ ይቅርታ አስታወሰኝ ሶስቱንም። ቆይ እስቲ በይተል ቆይ ቆይ ቆይ በይተል መዕሙር ሰባተኛ ሰማይ ላይ ቆይ ቆይ በይተል መዕሙር ሰባተኛ ሰማይ ላይ ነው ወይስ ከሰባተኛ ሰማይ በላይ አይደል? ናም ሰባተኛ ሰማይ ላይ የተገነባው ያው አላ ዘህሪ ሰማ السابعه ማለት ነው። በሰባተኛው ሰማይ ወለሉ ላይ ልበለ ወለሉ ላይ ልበለ ያው ሄዶ ሰባተኛ ሰማይ ላይ ነው የተገነባው ማለት ነው። ሌላው ደግሞ ያነሽ ታው ጥያቄ ተረጉመ ወይ ከሱ በሱ ላይ ነው አለ ብለን ምንል አሁን ምድር ላይ ላይ ተገነባው ምን ላይ ነው? ካዕባ ላይ ተገነባው ምድር ላይ ከሰባተኛ ሰማይ እኮ በኋላ እኮ አርሽ الرحማን ነው ኩርሲ እኮ ነው ያለው ከኩርሲ በላይ አርሽ الرحማን እኮ ነው ያለው። ስለዚህ በይተል መዕሙር የተገነባው ሰባተኛ ሰማይ እኔ ወለል ስል ስራ ተጠቀሰ ነው እንጂ ወለል ላይ መሬት ላይ ልክ በይቱላህ መሬት ላይ እንደተገነባው በይተል መዕሙርም ሰባተኛ ሰማይ ላይ ነው የተገነባው። ግልጽ ነው። ሌላው والبحر المسجور ብለሃል ባህሮች በሚቀጣጠሉ ባህሮችም ብለህ ተናግረሃል። የሚቀጣጠሉት መች ነው ለሚለው ቂያማ ቀን ሲቀርብ ሰማይ ይፈርሳል። የራሱ የሆነ የመፈርሻ ፕሮሰስ ቢኖረው ምድርም ተንቀጥቅጣ ተርገፍግፋ የምጠፋበት ኮንዲሽን አለ ፕሮሰስ ቢኖራትም። ተራሮችም ከያሉበት ቦታ እየተነዱ ልክ እንደ ብናኝ ብንብን እያሉ ይጠፋሉ ፕሮሰስ ቢኖራቸውም። ልክ እንደዚሁም ባህሮች ተቃጥለው እንዲጠፉ ይደረጋል እንዲጠፉ ይደረጋል። የሚቃጠሉት የቂያማ ቀን ዕለት እንጂ ዛሬ አይደለም። የቂያማ ቀን ግን ለምሳሌ የኔ ራሴ ግምት ባህር አዝብና ባህር ምልህ አለ ጫማና ጣፋጭ ውሃ አለ ምናልባት ከማክላቸው የተደረገ ግርዶ አለ እሱ ሲነሳ ኮምፕሊትሊ ቂያማ ቆሟል ተቀጣጥለው ይጠፋሉ የሚል ነው። የቂያማ ቀን ነው የሚጠፋው። ሌላ የነሳው ጥያቄ ዘጠነኛ ነው ያልከው የውመ ተሙር ሰማኡ ሰማይ የምትንቀጠቀ ይሄ ተሙር ማለት ተተሐረክ ማለት ነው ወይም ወተጠሪብ ማለት ነው የምትንቀሳቀስበትና የምትንታታበት ቀን ማለት ነው። በሌላ ቦታ ላይ ምን ያለው ኢዛ ዱከት አርዱ ደከን ደካ መሬት ራስ በራሷ በምትናወጥበትና በምትንኮታኮትበት ጊዜ ይለዋል። ስለዚህ የውመ ተሙር ሰማኡ ሰማይ በምትንቀሳቀስበትና በምትርገፈገፍበት ቀን ላይ መውረን መርገፍገፍን መንቀሳቀስን ማለት ነው። ወተሲሩ ጅባሉ ሰይራ እያለ ይቀጥላል። መች ነው እነ ዐዛብ ረቢከ ለዋቂዕ ሰማይ ተንቀሳቅሶ ተርገፍግፎ በሚጠፋበት ዕለት አጥፊዎች ወደ ጀሃነም እሳት ይጣላሉ ነው። ሶስቱንም ጥያቄዎችን የመለስኩ ይመስለኛል። ማይክ ፍሬ ጀዛከላሁ ኸይረን። ማይክ ፍሬ አሰላሙ አለይኩም ይሰማል ኡስታዝ? ኦኬ። የምትሆ ሰማይ የምትሆንበት ቀን ያ ቀን ነው እንደ ድፍድፍ ዘይት ወይንም እንደ ተቀለጠ ቆርቆሮ ነሐስ ቀልጣ የምትፈስበት ቀን ነው። ወተኹኑ ጅባሉ ከልኢህኒ ወይንም እንደ ጅባሎች ደግሞ ተራሮች እንደ ተበተነ ጥጥ ኦር እንደ ተነደፈ ጥጥ የምትብትን የሚሉበት ቀን ነው ይላል። አሁን እዚህ ጋር ደግሞ የውመ ያቀነው ተምሩ ሰማኡ መውራ የሚለው በሰማይ ያቀነው በምትርገፈገፍበት ወይ ደግሞ አሁን እንዳልከው በምትንቀሳቀስበት መርገፍገፍን በምትርገፈገፍበት ቀን ነው። እንዲሁም ተራሮች ደግሞ እንዲሁም በሚሄዱበት ላይክ ይሄን ነገር በደንብ አልሰማውም። ይሄኛውን ነገር ሁለቱን የሁለቱን ፕሮሰሱ ነው እዛ ጋር እንደ ድፍድፍ ዘይት ቀልጣ ምናምን የሚለው ሰማይና እዚህ ጋር የተጠቀሰው እንዲሁም ተራሮች እንዳልከው የሆነ ፕሮሰስ አለው በሚለው ነው። ሁለቱ ትርጉማቸው እንዴት ነው የሚለው ነው። ሌላው ግን እንጃ ጀማይሩን ነው ከአስር በኋላ ትንሽ ኡስታዝም ቃል በቃል የሚለውን ነገር ፈጥናን መሰለኝ ወይ ትንሽ ሁለን በደንብ እያወቅን ብንሄድ የተሻለ ይመስለኛል። አፎን የኔ አስተያየት ነው። ጀዛከላ ማይክ ብዙ ጊዜ ለመውረድ ያስቸግረኛል። ካልወረድኩ በቃ ያውርዱኝ። ጀማይሩን ነው السلام عليكم جزاك الله خير يا سينا شكرا لك دسيلال نصصرش قران لماوق متادرجيون طرت تكرت شنم تمر نترداوت بتام دسيلال زي بوتا لا يوم تمر السماء مورا الى السماء منقساقسن مرغفغفن بمترغفغفبت قام يجيتا حقطات يكستال تقاچوچ يقطالو نو ليلا بوتا دغمو ከለዒህኒል መንፉሽ ተራራ ነው ምርናችሁ እኮ ምንድን ነው ተወረሰውት ተል አረ አስታውሰኛለችን ማአሪጅ እሺ አንተ ነው አማርኛ ገብቶኛል እንደ ቀለጠ ነሐስ የምትሆንበት ቀን ነው አረብኛው ነው ጥፋኝ ምን እሷን እንደገለጸችው በትክክል ፕሮሰስ ነው ታይቱ ፕሮሰስ ነው ወተኩን الجبال كالعهن المنفوش እኮ ከሶፊት ነው እና ፕሮሰስ ነው ሰማይ መርገፍገፏ አንድ ፕሮሰስ ነው ወተኩን والسماء ምንድን ነው ወተኩን السماء ابواب በሮች አሏት ሰነጠቃለች ትቀደዳለች ያው ያንደምራት ስለማላፈዘው ነው እና በሰማይ ተሰነጠቃለች አንድ ፕሮሰስ ነው። በር ይኖራታል ያው እንደ በር ክፍት ትላለች ሁለተኛ ፕሮሰስ ነው። ትርገፈገፋለች ሶስተኛ ፕሮሰስ ነው። ከዛ በኋላ ሰማይ አካባቢ የሚደረጉ እንቅስቃሴዎች ሁሉ ካከተው በኋላ እንድትቀልጥ ይደረጋል። ቀልጣ ደግሞ ወደ ዳቦነት ሁሉ የምትቀየርበት ኮንዲሽን አለ። يوم تكون السماء كالمهل እንደ ቀለጠ መሐስ ወይም ሬንጅ ልታል እንደዛ ቀልጣ ምጥፋበት እለት አለ። ናዓም እና ፕሮሰስ ነው ሩቅ አትይ ይሄ ነገር እንዲገባችሁ እርግጥ ምን ነገር አለ መሰላችሁ ይሄንን ፕሮሰስ ዲፕሊ ከዚህ በኋላ ይሄ ነው ከዚህ በኋላ ይሄ ነው። እሺ ተራራ ቀድሚያ ተራራ ብንትላለች ከዛ መሬት ይገፈገፋል ከዛ ሰማይ መንቀጥቀጣን ትጀምራለች የሚል በተርቲብ የተቀመጠ ነገር የለም። አያስፈልገንም ይሄ ኢንፎርሜሽን ስለሆነ የቃማ ቀን ሰማይ የምትሆነውን ክስተት መንገሩ በቂ ነው። ከዛ ከባድ ለት ራሳችን ማጥራፍ እንጂ ተፈልገው ኢንፎርሜሽን መሰብሰብ አይደለም። ኦኬ ስለ ቃማ ቀን ሲነገረን ኢንፎርሜሽን ሰብሰብ ት ይገርማል። የቃማ ቀን እኮ አንተ ሰማይ ይገፈገፋል እንደምን አይደለም። የዛ ቀን ለት ሰማይን ያርገፈገፈው ከባድ ክስተት እናንተን ወደ جہነም ምሳት ይጥላችኋልና ተጠንቀቁ ነው። ስለዚህ ብዙ ክስተቶች አሏት። ለምሳሌ ልንገራችሁ እስኪ ለምሳሌ እኔ አንድ ዱቄት ፋብሪካ ያለው ወንድም አለኝ። ዛሬ እናንተ በቀላሉ ቁጭ ብላችሁ የምትበሉት ዳቦ ፍርኖ ዱቄቱ ምናምን የመጨረሻ ውጤቱ ነው ቁጭ ብላችሁ የምትበሉት። ግን ፕሮሰሱ ነው ይዘራል የሚዘራው ጥናምት የስንዴዎች ናቸው። ከዛ እናንተ እጃችሁን አጣምራችሁ አላህ ምድሪቷን አብቂላትና ያቺ ጥናምት የስንዴ ብዙ ዘለላ ኖራት ትወጣለች። ደረሰቱና ተገርማችሁ ሲዘርቅ ደግሞ ታጥልታላችሁ ከዛ ማሽን ውስጥ ከተታላችሁ ገለባ ምናምን ይለያል። አያችሁ ፕሮሰስ ያቺ ጥንጥ ይሄን ምን ሆነች እግሩ አላት ቅንጫፍ አላት ዛፍ ሆነች። ከዛ በኋላ አጥላችሁ ገለባውንና ስንዴውን ለያችሁት ይሄ አንድ ፕሮሰስ ነው። ከዛ ማሽን ውስጥ ከተቱና ታጥልታላችሁ ከዛ ይሆን ፕሮሰስ አለው ይፈጫዋል ያኔ ይነፈዋል ከዛ ዱቄት ይሄ ሁሉ ስንዴን የስንዴን ዘር ለሰው ልጆች የምግብነት ደረጃ ለማድረስ የሚደረግ ፕሮሰስ ነው። እዚህ ፕሮሰስ ውስጥ ዱቄት አለ፣ እዚህ ፕሮሰስ ውስጥ ሚጥ አለ፣ እዚህ ፕሮሰስ ውስጥ ዛፍ አለ፣ እዚህ ፕሮሰስ ውስጥ ጥሬ ስንዴ አለች፣ እዚህ ፕሮሰስ ውስጥ ይላምን አለ ገለባና ምናምን ተለይቶ ጥርት ያለው ስንዴ ለብቻ ይቀመጣል። አያችሁ አይደል? ስለዚህ ቂያማ ቀን ሰማይ ወተኩን السماء كالعهن كالمهل እንደቀለጠ ነሐስ ቅልጥ ብላ ተፋለ ሲባል የመጨረሻ ያጠፋፋ ፕሮሰስ ሊሆን ይችላል። ከዛ አፊት ግን ይበስማው ሸጠተ ነው ሰማይ በተሰነጠቀች ጊዜ ይላል። ሌላ ቦታ ደግሞ በርበር ተከፍታ በርበር ሆነች ጊዜ ይላል። ሌላ ቦታ ጊዜ ደግሞ ይሄ ዛሬ እንዳየነው ትርግፈግፋለች ትንቀሳቀሳለች አለኝ። ቅድምታችን እንዳነሳችሁ ደግሞ በስተመጨረሻ ቃልጣ እንደነሐስ ጥርግ ብላ ሰማይ ከባድ ነገር የለለች እስኪመስል ድረስ ቦታው ምትለቀበት ለታል። እና የሰማይ ያፈራረሱ የመወገድ ፕሮሰሱ አብዙ ነው። ከፕሮሰሶቹ አይተወሰኑትን ነው የነገሩ። ወለወለው የኛ የሰው ልጆች ያፈጣጠር ፕሮሰስ አላህ የሰው ልጆችን ከርፍት ፈጠርናቸው ይላል። ሌላ ቦታ ደግሞ ከገና ጭቃ ፈጠርናቸው ይላል። ሌላ ቦታ ከጥም ከጭቃ ፈጠርናቸው ይላል። ሌላ ቦታ እንደ ሸክላ ከሚንቋቋ ነገር ፈጠርናቸው ይላል። አይ ሰው ሆኖ ለመገንባት ያለፈባቸውን ስቴፕ በያጋጣሚ ጠቆሙን እንጂ የሰው ልጅ አንድ ሰው ልጅ ነው የተፈጠረው። ስቴፑ ግን መጀመሪያ አፈር ነበር፣ ከዛ ጭቃ ነበር፣ ከዛ እንደ ሸክላ ተቦክቶ ደግሞ ቅልቅልቅል ይያል ድምጽ ከመሰጥ ሸክላ ቢጤ ነገር ሆነ፣ ከዛ ሩህ ተነፋበት፣ ከዛ ስጋ ደምናም ተዋቀረና ወደ ሰማይ ይባል ነገር መጣ። ሰማይን ተፈጠረች። ልክ እንደ ነሐስ ቀልጣ ከመወገዷ በፊት የተወሰኑ የፕሮሰስ ታይሞችን ማሳለፉ አይቀርም። ይሄንን ለመግለጽ ነው ማይክ ፍሪ። ቢስሚላህ ሰላም አለይኩም። ቢስሚላህ ይሰማል ያ ጀማ? ሃሎ ይሰማል? ያው ናም ጀ ኡስታዙ ና አላህ ሱብሃነ ወተዓላ ውስጥ አዋቂ ነው። አንዳንድ የሆኑ ሴም ወርዶችን አላህ ሱብሃነ ወተዓላ ቁርአን ላይ መጠቀሙ ውስጥ አዋቂ በጣም ድንቅ አምላካችን ሱብሃንአላህ አንድን ክስተት ቂያማን ሊነግረን ወይም አንድ ነገር ሊነግረን ሲፈልግ ነው ጥያቄ ነው ሊነግረን ሲፈልግ የተለያየ ሚንሶችን አሁን አንተ እንዳልከው መንገዶችን እኛን እንዲገባን ቂያማን እንዲገባን በተለያየ አንቀጾች ላይ በተለያየ ምሳሌዎች ያቀርባዋል። ሴም ቲንግ ነው ያው ያችን ነገር እንድንረዳት ብሎ ይመስለኛል እንግዲህ የተለያየ ነገሮች የሚጠቀመው ኡስታዝ እንዳለው ማለት ነው። እኔ ኡስታዝ አሁን አላህ ሱብሃነ ወተዓላ ስለ ሱረተ ጡር ላይ በአምስት ነገሮች ይምላል። በተራራ ይምላል፣ በኪታቡ ይምላል፣ በቆዳ ላይ በተጻፈው መጻፉን ላይ አስመርኩዞ በቤት ይምላል፣ በተገነቡት ቤቶች በሰማይም በምድርም እንደዚሁም በሰማይም ይምላል። የተመሳሰሉት ነገር በጣም ስትሮንግሊ የተለያየ መሐላዎችን በዚህ ሱራ ላይ በአምስት አይነት መልኩ ማቅረቡ ይህንን ቅጣትን የጌታን ቅጣት እንዴት ተከሳች ለመሆኗ በጣም አድርጎ ትኩረት ለመስጠት ያደረገው ነገር ነው እንዳልከው ማለት ነው። እና ኡስታዝ እኛ ሙስሊሞች ስንባል የጌታን ቅጣት እንግዲህ ቅጣት ይሄ ቅጣት ሲባል ምን አይነት ቅጣት የተለያዩ ለምሳሌ ወንጀል ትላልቅ ወንጀሎች አሉ። አላህ ሱብሃነ ወተዓላ አትስሩ ያላችሁ ዝሙት ምናምን መጠጥ ምናምን እነሱን ነገር እሺ ራስን ታቀባለህ። ግን አሉ ትናንሽ ነገሮች የምንሰራቸው ነገሮች የማይታወቁን ለእኛ ትንሿን ኤግዛምፕል ልስጥ ኡስታዝ፣ በዛች ላይ ሀሳብ እንድትሰጠን ነው ለእኔም ለሁላችንም ኢንሻአላህ በዚህ ስብስብ ላይ እዚህ ተሰብስበን የምንማር ሁሉ ማለት ነው። ለምሳሌ በጓደኝነት በቲፎዞነት እኔ ሜቢ ለምሳሌ ሙአብድሊም ስለምወዳት ብቻ እሷን በቃ እሷ ያለችው ነገር ሁሉ ትክክል ነው ወይም ደግሞ በቃ እሷን ለመቃወምም ይከብደኛል ይሉንታ ምናምን ነገር በቃ ግን ሳ በሙድ መጓዝ በቃ ዛሬ ሙአብድን ወዳትና ነው ነገር ደግሞ የታባቱ አንድ ጥፋት አየውባት ዳምፕ ነው አድርጋታለሁኝ ከምር ነው በቃ እና እሷ የምትለው ሐሳብ ምናምን እቃወማለሁኝ ወይም ደግሞ ከምር ነው የምታይ ነገር ነው። ሙሀባችን ዛሬ እንዋደዳለን፣ አይ ላቭ ዩ ሞታለሁ፣ አበርኩልሽ ምናምን ስንት አመት ምናምን ትሄድና ዳውን ቱ ዘ ሮድ እየተንጠባጠብ እየተንጠባጠብ ጀስት በቃ የለህም አንተ ስትፈልገው አታገኘውም፣ ስታናግረው አይመልስልህም። እና ሶ ሜኒ ትናንሽ ነገሮች አሉ። ይህን ከወንጀል ያስቆጥራል ወይ ኡስታዝ? እንዴት አድርገህ ነው እኛን የምትመክረን? ሀቅን ነው ሀቅ ላይ ነው አቋም መውሰድ ያለብን ወይስ በጓደኝነት ወይስ በሙድ ነው ወይስ በቲፎዞ ነው ወይስ በግሩፒዝም ነው በመከፋፈል ነው በስሜት ነው? እንዴት ነው ኡስታዝ ይህ እንደ ወንጀል ይታያል ወይ? ማይክ ፍሪ። አሰላሙ አለይኩም። እኔ አሁን የገለጸችን ነገር ሁሉ ይሄ ፌክ የሆነ እስላማዊ ስብዕና ላይ የሚታዩ ባህሪያቶች ናቸው። ማለት ሰዎችን የምትወጂው እስከ ሳቁልሽ ጊዜ ብቻ፣ ሰዎችን የምትጠዩ ኮስተር ሲሉብሽ ብቻ፣ ሰዎችን የምንቀርበው ጥቅም ስናገኝባቸው ብቻ ነው፣ ሰዎችን የምንርቀው ጥቅም ሲነፍኩን ብቻ ነው። ማለት መውደዳችንን መጥላታችንን በአጠቃላይ ቁሳቁስ ላይ የተገነባ ነው። ቁሳቁስ ላይ ደግሞ የተገነባ ነገር በትክክል ቁሱ ዞር ሲል መተቻተቱ፣ መዘላለፉ፣ መጣላቱ መጀመሪያ በቃ አይለያዩ የምታያቸው ሰዎች ወድና ጀርባ የሚሆኑት አብሹር አርቲፊሻል በሆነ ስብዕና ላይ የተገነባ ቁሳዊ ግንኙነት ነበር። ቢላሂ አለይኩም ለአላህ ለአላሁ ለመዋደድ ከዚህ ፊት ነግሬያቸዋለሁ፣ ከባድ ነገር ነው። እኔና መሬም እኔ እርግጠኛ ሆኜ ልንገራቸው፣ መሬምን ፈትኛ አሁን እጥላታለሁ። ያለችው ቃል እውነት ነው፣ ግን በአርቲፊሻል ስብዕና ላይ የተገነባ ስነ ምግባር በቀላሉ ይናዳል። ለምሳሌ አንድ ሰው እውነተኛ ሰዎችን ስለተገናኘ እውነት ይናገራል። ምሳሌት ይደነግጣል፣ ያሽ እየመሰለ ይሸማቅቃል። ይሄ ግለሰብ እውነተኛ የሆነው ይሄ ግለሰብ እውነት ማውራት የሚፈልገው ትክክለኛ ለሱ ስብዕና ሆኖ ሳይሆን አርቲፊሻል ስብዕና ይዞ ነው፣ ለፍጡር ሲባል የተገነባ ስብዕና ይዞ ነው የሚመጣው። ከሰዎቹ ሲገነጠል እየሳቀን የሚዋሸው፣ ከሰዎቹ ሲገነጠል ለሰዎቹ ያለውን ስሜት ሁሉ ሊንደግ ሁሉ ይችላል። ግልጽ ነው። ይሄ ግለሰብ ሟሸት የሌለበት ለአላህ ሲል ከሆነ አላህ ያየዋል፣ ሁሌም ይሰማዋል፣ ይቆጣጠረዋል። ከዋሸ ሪከርድ ይደረጋል፣ ቅያማ ቀን ይቀጠዋል። ይሄ ፕሮሰስ ስለሚገባው አብሮት ምዕየትላህ አላህ ከእሱ ጋር እንዳለ ስለሚረዳ ከመዋሸቱ በፊት አላህን የሚያከብር ልብ ስላለው ይቆማል። ግን ከፍጡር ጋር የተያዘ ከቁሳቁስ ጋር የተያዘ ከሆነ ለምሳሌ አይታችኋል፣ ስልጣን ለማግኘት ሁሉም መስዋዕትነት አንድ ሰው ይከፈላል። ስልጣን ላይ ከተቀመጠ በኋላ መስዋዕትነት የከፈለባቸውን ስብዕናዎችን ሁሉ ንዶ ሌላ ሰው ሌላ ማታውቁ ሰው ሆኖ ይመጣል። ስለዚህ እኔ ከትክክለኛ የሙስሊም ገጸ ባህሪ አሁን የምትዩን ነገር አላገኘም። እንዳልኩሽ ግን ግንኙነቱ ስጋዊ ሲሆን ግንኙነቱ ታይ አሁን እኛ የማንተዋወቅ ሰዎች ነን አይደል? አንድ ቤት ውስጥ በእናት ማህፀን ውስጥ አንዲት ማህፀን ውስጥ በየተራ የወጡ እህትና ወንድሞች ግንኙነታቸው ስጋዊ ስለሆነ ስጋውን የሚጎዳው ነገር ሲፈጠር ኮምፕሌትሊ ጠላት ነው የሚሆነው። ለመገዳደል እስከ መፈላለግ ይደርሳል። እስልምና የገነባው ግን አስገራሚው ትውልድ የነ ኢክሪማን ሞት መለስ ብላችሁ ብታዩ እየሞቱ ለወንድም የሚያስብ ትውልድ ነው የቀረው። ቢላልን አስቀይሞት ረሱል ወፊከ ሸይኡን ሚነል ጃሂልያ ብለው ሰሃባ ወቀሱት። ደነገጠ፣ ተወበተ። መጥቶ ቢላልን እባክህን እርገጠኝ ብሎ ነው የወደቀው። አሽ በኢማን ቋንቋ ሰው እኮ ያጠፋል። ኢማን ቁርአን ሲነገረው ሀዲስ ሲነገረው ግን ምልስ የሚልብን ያለ እኔ እዚህ ሩማችሁ ላይ የተጣሉ ሰዎችን ለማስታረቅ የሆነ ጊዜ ሞክሬያለሁ። ቁርአን ሲነገራቸው ሀዲስ ሲነገራቸው ለመቀበል የአላህ ጦርነት የአላህ አቤት ተአብ ለምን አንቺ እኛ ምናቀው ዑመር ማለት ነው ረዲየላሁ አንሁ ዑመር ረዲየላሁ አንሁ ሰው አንድ ጊዜ የስብሰባ መድረኩ ላይ መጥቶ አንድ ግለሰብ ሊሰድብ ሞከረ በጣም ታቀላችሁ ኃይለኛ ነው ሊፈራ ነው ደፋር ነው ከዛ አለንጋውን ምዝዛር ነው ሊገርፈው ሲል ምን የሚል ቃል ተነበበለት خذ العفو واعرض عن الجاهلين يكرتان ياس كما اكو سوتش دمو تشلا بلا من القران انقص توردلت سميتو ندف عربو تاونا ودا من متى يقر يميل لب ودياو غنبتو متى نبي صلى الله عليه وسلم انين كنفساچو بلا اسكالو دداچو كحولو نغر بلا اسكالو دداچو جنات ادغاو مالو عمر من على متانا يا رسول الله እኔ ከሁሉ ነገር በላይ እወደታለሁ ኢላ ምን ነፍስ ያላችሁ ከነፍሴ ሲቀር አላችሁ ወይ አላመንከም እየፈገርክ ነው ይቀርሃል አሉት ሄደና አስቦ መጣ ወዲያው ይጥና ሳምኑ መጣ ያ ረሱላህ الان احبك من فوق من كل شيء حتى من نفسي አላችሁ ከራስን ጭምር በላይ እወደሃለሁ الان يا عمر አሁን ኮሬክት አሉት አያችሁ ይሄ ኢማን የምትይው ነገር ቁርአን ሲነገር ያመናችሁበት ነገር ሲነገር የእናት ገዳይ እንኳን ብትሆን ምልስ ነው የምትይው እኛ እኮ ምናቀው ማን ነው ኡበይዳ አቡ ኡበይዳ አባቱ ዘመቻ ላይ በሙስሊሞች ተገደሉ በስህተት አያችሁ አባቱን የሚያክል ነገር ጓደኞቹ ገደሉበት ከዛ ምን ያለው አባቴ የተመኘውን ሸሃዳ አግኝቷል አላህ ለእናንተ ይቅር ይበላችኋል ሙኩ ይሄ ኢማን የምትሉት ነገር ስሜትን ከማዳመጥ የራቀ ነው የራቀ ነው ግብታችኋል ኦኬ አቶ አዲስ ትንሽ ፕራይቬት በጣም በጣም ሰላም ነው ወይ እንዴት ነው ብለናል እንገናኛለን እና ይሄ ኢማን አንተ እናንተ አምላክን እኮ መቀበል ማለት የራስን ፍላጎት ለአምላክ ፍላጎት ማስገዛት ነው ለያ ምንም አይደለም ኢማን ማለት የእናንተን ፍላጎት ትታችሁ አምላክ ለሚፈልገው ነገር ማድረግ ነው አሁን መሬ ምትለው ይሄ ጊዜያዊ ፍቅሩ ጥቅም ላይ ተገነባው ፍቅር በቀላሉ የሚተነፈሱ ይወጣም የጨቀዩ ቃላቶች እንደብሩ በቃ የሚቆፍሩ አስቀያሚ ቃላቶች ካንደበቶቻችን ይወጣሉ ለምን ካላችሁ ስሜቶቻችሁን ለአምላክ ፈቃድ አላስገዛችሁ ምንድን ነው የምትፈልጉት መሰላችሁ እኔ አመረም ካንዱ ጋር አሁን ዛሬ ልትጣላ ስሜቷን አገኘዋለሁ ስሜቷ ከምነግራት ቁርአን ሐዲስ በላይ ደምወጣ ለምን የሚፈልገው መሰላችሁ እኛ ምን ፈልገው ለምንነገሩ ችግሮች ቁርአናዊ ሐዲሳዊ መረጃ እኔ እኮ ለዲን ይረፋው ምናምን ነው በሚል ነገር መጣጥፋቸውና ምን አደጋቸዋለን መቆጣታችን መናደዳችን መበሳጨታችን መሳደባችን ሽፋን ነው እንፈልግለት እንጂ ዝቅ ብለን አጥፍቻለሁ ተሳስቻለሁ የሚል ልብ ስካል ተፈጠረ ድረስ ስሜትን አዳምጣችሁ የሚነገራችሁን ቃል የሚረጋግጥ ስበና ካላችሁ እኔ ሽግር ነው በአርቲፊሻል መጋቢ አዲስ የሚባሉት አንድ ትልቅ ምሁር አሉ የኦርቶዶክስ ቄስ ናቸው والله عجيب عجيب هو النجر نو امچ لي سلك زاغا اني بالسبيكر اني سويت مرتاج اسلمطاتشر امچ تنش امچو اكو امچو النجر الله تقولوا انا بتعب ميدنق قال لي تناغروت منارو مسلاچو አራምጁ ሪላይ ቀርቻቸዋለሁና ነው በጣም ይገርም ቃል እየሰማችሁ ነው ይሄ የባል ተዛዝ አስቸግሯት አላውዋጥ ብሏት ደሊል ያቆምኩበት ነው እና ምን እንዳልታቀላችሁ ሃይማኖት አሉ የሆነ ጊዜ የሆነ ቦታ ምን አሉ መስጊድም ቁርአን ይሰበካል አሉ ቤተክርስቲያን መጽሐፍ ቅዱስ ይተሰበካል አለ እና መስጊድና ቤተክርስቲያን የሪያያቸው ሰዎች ግን ወዲህ ወታ ገናኛቸው አለ ምን ነው ሲሉ አያችሁ እምነቱ መኖር አልተቻለም መኖር አልተቻለም ሰዎች በእምነቱ ከመቀየርልክ እምነቱ መቀየር እንፈልጋለሁ እምነት አሉ በመሰረቱ የሰው ልጅን ሶስት ነገር እንደው በግዕዝኛ አንብበውታል ሶስት ነገር ካልቀየረ እምነቱ ፋይዳ የለውም ማለት አንደኛ ሰዎች የሚሰሩትን ስራ ሃይማኖቱ ካልቀየረው ሚኒንግለስ ነው አሉ እምነስበው ነገር የገባችሁበት እምነት ካልቀየረው አሁንም ሃይማኖቱ ለእናንተ ሚኒንግለስ ነው አሉ ሶስተኛ አሉ እምንናገረው ንግግር ሃይማኖቱ ካልቀየረው አሁንም ሃይማኖቱ በእናንተ ህይወት ላይ ትርጉም የሌለው ተራ ነገር ነው ስለዚህ ባህሪን አስተሳሰብንና ንግግርን የመቀየር አቅም የሌለው ሃይማኖት ሚኒንግለስ ነው አሉ በአሁኑ ጊዜ አሉ ሰዎች ላመኑበት ሃይማኖት ፍላጎታቸውን ከማስገዛት ይልቅ ሃይማኖቱን ወደ ራሳቸው ፍላጎት የመጎተት ስራ እየተሰራ ነው አሉ ሐቂቃ በጣም ትክክለኛ ሐሳብ ነው የመጽሐፍ ቅዱስ ሰዎች ወደ መጽሐፍ ቅዱሱ ከልብ ቢጠጉ የቁርአኑ ሰዎች ወደ ቁርአኑ ከልብ ቢጠጉ እኔ ይቅርታ አርጉልኝ ይስማሙ ይመስለኛል ለምሳሌ ኢየሱስን በተመለከተ ኢየሱስን በተመለከተ ኢየሱስ ታምር ሰርቷል መጽሐፍ ቅዱስ ማው ይላል ቁርአን ማው ይላል ኢየሱስ ከድንግል ማርያም ተወልዷል ቁርአን ማው ይላል መጽሐፍ ቅዱስ ማለት አያችሁ ከስሜት ወጥተው መጽሐፍ ቅዱስን ቁርአን ለምሳሌ ሲታገሉ ወላሂ ኢየሱስን በተመለከተ በጣም ያስመን ብዙ ነገሮች አሉ የሚያለያየን ከባድ ፖይንት ቢኖር የመጽሐፍ ቅዱስ ሰዎች መረጃቸው ጠንካራ ምን እንደካማ ኢየሱስ አምላክ ነው ወይም የአምላክ ልጅ ነው ሲሉ የቁርአኑ ሰዎች ደግሞ መረጃቸው ደካማ ምን ጠንካራ ኢየሱስ ነብይ ነው የአምላክ የተባረከ አገልጋይ ነው ይላል አያችሁ ልዩነቱ ስስ ነው ግን ሰዎች እምነቱን ለመምሰል አይደለም የምንታገለው እምነቱን ወደ ራስ ፍላጎት የመጎተት ከባድ በሽታ ነው የተጸነወት ነው ያለው ከዚህ እንትን ሲወጣ ነው ሰው ሙእሚን መሆን የሚችለው የራስን ፍላጎት አመታቸዋል ጫት ይቅማል ጫት ጉዳቱን ስትነግሩት እሱ ጥቅሙን ነግራችሁ የሚታገለው ጥቅሙን ነግሮ እስልምና እንደማይከለክለው ሽንጡን ገትሮ ይከራከራል ለምን ካላችሁ እስልምናን ጎትቶ ከራሱ የጫት ስሜት ጋር ማጣጣም ነው የሚፈልገው ግልጽ ነው ስለዚህ መሪም ያነሳሹ ፖይንት እዚህ ጋር 400-245 ሜምበር ይታየኛል አምስት ሰዎች ነው አሁን ከገለጽሽው ባህሪ ንጹህ ናቸው ብዬ መጠረጠረው 240 ጭምልቅ ያለ ሰብእና ያለን ይመስለኛል ቁጥር 1 ነው ሊሆን ይችላል እችግሩ ተጠቂ ማለት ነው ስለዚህ ከዚህ ችግር ለማምለጥ እኔ መጀመሪያ አስቡ ባይ ዛሬ አንድ ወንድማችን ረጅም ሰዓት አወራኝና አሁን ማሰብ ጀምሬያለሁ አለኝ አንዳንድ ሰው ዝም ብሎ ያስባል ስራ ይሰራል ማለት አንዳንድ ሰው ደግሞ አያስብም ዝም ብሎ ይሰራል አለኝ እና እስልምና የሚፈልገው በሁለት መካከል ያሰብክ መስራት የሚባለው ነገር ነው እስልምና የሚፈልገው አለኝ ጣፈጥን ቃሉ እና ነገርኳቸው ስለዚህ እህቶች መርየም አሁን የገለጽሻቸው ችግሮች የብዙዎቻችን ችግር ነን ናቸው የብዙዎቻችን ችግሮች ናቸው አንቺንም ጭምር ይመለከታል ስለዚህ እኔም አንቺ ከእንደዚህ አይነት ተራ ከሚባሉ ስብእናዎች ወይም ባህሪዎች ወጥተን ለአላህ ፍላጎት ለእስላም ፍላጎት ራሳቸውን ከሚያስገዙ ሰዎች አላህ ያደርገን ከሪያም ወንድምና እህቶቻችን ላይ እንደዚህ አይነት ተልካሻ የሚባሉ የወዳደቁ ባህሪያቶችን አላህ ያንሳልን ማይክፍሪ السلام عليكم ورحمة الله وبركاته اوكي استاذ ابو فرحان يعني دياكي اسراه لتنيا ولاينا يعني انجا مارينيا وكبدين مسالي ماما እሺ በቃ ኡስታዝ 12 እና የመጨረሻውን የመጨረሻ 16ኛው እንድገምልኝ እኔ ለራሴ እንዴት እንደተረገምኩት ያን ለነግርህና እንድታስተካክለኝ ነበር ልጅ የምትለቀኝ አይደለችም ድገምልኝ ጀዛከላህ ኡስታዝ ላይክ ኦኬ ሰላም ነው ያለ ሰላም አለይኩም ماشي 12 قطر هي لك 16 مش لوها 12 قطر ويل ويولاتشو يوم اذن يزان غزي للمكذبين لم يستبابلو سوت ويولاتشو قال ان المكذب استبابي يبال سوت انما ناتشو ستلو قران راسه قتلو بدم بجلصاتو من سير الذين ان زي سوت ناتشو هم نسو في خوض ባጥሉ ውስጥ ባጥሉ ውስጥ የተሳሳተ ህይወት መስመር ውስጥ የሰመጡ ሰዎች ናቸው ኸውድ ማለት መስመጥ ማለት ነው የሰመጡ ሰዎች ናቸው ምን ውስጥ በተሳሳተ ህይወት መስመር ውስጥ በባጥል በሰተት ውስጥ የሰመጡ ናቸው ሰምጠውሳ ይላቡን ይጫውታሉ ይቀልዳሉ ቆም ብለው እንኳን ማሰብ ማይፈልጉ ሙከዝቦች አሉ እንደዚህ አይነት ሰዎች ፈወይሉን ወየውላቸው ቂያማቀን አደጋ ይጠብቃቸዋል ነው የሚለው ማይክ محفوظ ميل لما مستورنا وكتابين بمصحفتو ميي نغراچالو ال وكتابين بمصحف ميي نغراچالو مستور بتصافو مصحفم ميي نغراچالو ايه مصحف هو القران متبل القران متبل لمن كتباله ايه تصافو مصحف من لاين يتصافو سيبال في ركن ناي يتصافو بقودا وندمو ب ብራና ላይ በተጻፈው መጽሐፍ ምን ይነግራችኋል? መንሹር በተዘረጋው ዝርግ በሆነው የብራና ወይ የቆዳ ለምድ ላይ ተጽፎ እንደ መጽሐፍ ተስተካክሎ በተቀመጠው መጽሐፍ ምን ይነግራችኋል? ያ መጽሐፍ ወል ቁርአን ነው። ቁርአን በአቡበከር ሲዲቅ ጊዜ በኡበይ ኢብኑ ካዕባ ማካኝነት ተጠርዞ ወደ አንድ መጽሐፍነት ከመቀየሩ በፊት በቆዳ ላይ በቀጠላቀጠል ላይ በጣውላ ላይ ተጽፎ ተሰባስቦ ተቀምጦ ነበር። የተወሰነ ተበታትኖ የተወሰነ ተሰባስቦ ከዛ ነብዩ ካለፉ በኋላ በአቡበከር ሲዲቅ ዘመን በዑመር ወትዋችነት ነው ቁርአን እንደ መጽሐፍ አንድ ጥራስ በወረቀት የሆነ ማለት ነው። ስለዚህ መስጡር ማለት የተጻፈ ነው። እምን ላይ የተጻፈ ሲባል ለህወል መህፉዝ ራሱን የቻለ በቁርአን ላይ ለሚጻፈው ለህ ማለት ራሱ ሰሊዳ ማለት ነው። ስለዚህ አንቀጽ መለከተው ቀጥታ ቁርአን ነው ለማለት ያለው ማይክፍሪ ይቅርታ ስን ቁጥር ነው አልከኝ ጥያቄው አስራ 6 እሺ اسلوها قبوات يبالالو كفيت من دين نبرا يلو الذين هم في خوض يلعبون كالوها لا يوم يدعون الى نار جهنم دعا ودى جهنم سات مطرات بتتأر قزي تتأرثو سعبكو هذه النار التي كنتم بها تكذبون نهيكي بمدرال هيت سالاتو تاستباب بلوات نبراتي جهنم سات نتي بالالو قطلو ما فسحرون هذا ايه رقمتنون دائت تاياتو عام አንተም ላትብሰሩም ወይስ አትመለከቱም ይሄ ጀሃነም ሰዓት ይባልና እስለውሃ ግባት በሉ ይሄው ግባት ተብሎ የተገፈተሩ ጀሃነም ሰዓት ይጣላሉ። ከዛ ምን ይባላሉ? አፈሲህሩን هذا ኖ እስለውሃ ግባት ይባላሉ። ፈስብሩ ከፈለጋችሁ ታገሱ አውላ ተስብሩ ወይ ማትታገሱ بتتاغسوا ما تتاغسوا سواء عليكم بنانت لا اكل نو انما تجزون يمتمنددتنا ما كنتم تعملون تسويت ينبرون نغر ما يبالالو مايك فري